الحمد لله، الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة. الصلاة والسلام على خير خلق الله وخاتم رسل الله، الذي قال: ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهذه. وبعد، فقد وقفنا في درس أمس في وسط آية الكرسي، الآية العظيمة، وسنبدأ من جديد من أولها حتى يتدارك بعض الإخوان الذين فاتهم، فلنبدأ من هنا. أعوذ بالله من الشيطان الرجيم. الله لا إله إلا هو، الله لا إله إلا هو الحي القيوم، لا تأخذه سنة ولا نوم، له ما في السماوات وما في الأرض، من ذا الذي يشفع عنده إلا بإذنه، يعلم ما بين أيديهم وما خلفهم، ولا يحيطون بشيء من علمه إلا بما شاء، وسع كرسيه السماوات والأرض، ولا يؤوده حفظهما، وهو العلي العظيم. لا إكراه في الدين، قد تبين الرشد من الغي، فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى لا انفصام لها، والله سميع عليم. الله ولي الذين آمنوا يخرجهم من الظلمات إلى النور، والذين كفروا أولياؤهم الطاغوت يخرجونهم من النور إلى الظلمات، أولئك أصحاب النار هم فيها خالدون. ألم تر إلى الذي حاج إبراهيم في ربه أن آتاه الله الملك إذ قال إبراهيم الذي يحيي وأميت ألم تر إلى الذي حاج إبراهيم في ربه أن آتاه الله الملك إذ قال إبراهيم ربي الذي يحيي ويميت قال أنا أحيي وأميت قال إبراهيم فإن الله يأتي بالشمس من المشرق فبهت الذي كفر ألم تر إلى الذي حاج إبراهيم في ربه أن آتاه الله الملك إذ قال إبراهيم إذ قال إبراهيم ربي الذي يحيي ويميت قال أنا أحيي وأميت قال إن الله قال إبراهيم فإن الله يأتي بالشمس من المشرق فأتي بها من المغرب فبهت الذي كفر والله لا يهدي القوم الظالمين أو كالذي مر على قرية وهي خاوية على عروشها قال أنى يحيي هذه الله بعد موتها فأماته الله 100 عام ثم بعثه قال كم لبثت قال لبثت يوما أو بعض يوم قال بل لبثت 100 عام فانظر إلى طعامك وشرابك لم يتسنه وانظر إلى حمارك ولنجعلك آية للناس وانظر إلى العظام كيف ننشزها ثم نكسوها لحما فلما تبين له قال أعلم أن الله على كل شيء قدير أعوذ بالله السميع العليم من الشيطان الرجيم الله لا إله إلا هو الحي القيوم الله اسم الجلالة أشهر وأعظم اسم من أسماء الله سبحانه وتعالى በጣም ታዋቂና በሁሉም ዓለም የተለመደ የሆነው አላህ ስም አላህ يعرف به رب العالمين خالق السماوات والارض وما بينهما السماواتና በምድር በውስጡ በዙሪያ ያሉት ነገሮች ሁሉ ካልነበሩ ያስገኘው የሁሉም ባለቤት የሆነው ጌታ መጣወቂያ ስም ነው አላህ የሚለው ቃል ማን نا على معبود بالحق بونات يمين ملك كسوچ قالو گن بيملكون بوشت نو مملكو يگتا لا اله الا هو ولا رب سواه كسو بستقر تككلنيا املاك يلم كسو ليلا تككلنيا فطار اندلله هولو معنات የሁሉም ነገር ፈጣሪ እሱ እንደመሆኑ የሁሉም ነገር አምላክ እሱ ብቻ መሆን አለበት ማለት ነው። እና ተውሂድ ሩብያ እና ተውሂድ ኡሉያ የሚለውን ያጣመራል ይሄ ቃል ማለት ነው። እና ይህ ጌታ ራሱን በራሱ እያስተዋወቀ ነው በዚህ የበዚህ አያት ማለት ነው። አሬ በሩብያውም በኡሉያውም በስፋቱም በአስማኡም በሁቁቁም አጋርና ቢጤ አምሳያና አቋያ እንደለለው ይገልጽልናል። እና ይህ ጌታ አልሐዩ አልቀዩም ፍጹም ሕያው የሆነ ጌታ ነው። ሕይወቱ ምንም እንከን የሌለበት የተሟላ ሕይወት ያለው እርሱ ብቻ ነው ማለት ነው። አልቀዩም ራሱ በራሱ የቻለ ነው ደግሞ የማንንም ድጋፍ የማይሻ ማለት ነው። ከሱ ውጭ አለ ግን የሱን ድጋፍ ይሻል እሱ ተብቃቅቶ ነጻውቶ ሊኖር የሚችል ምንም ነገር የለም። እሱ ግን ምንም ነገር ፍጥሮች በሙሉ ቢጠፉ ቅንጣት የሚጎልበት ነገር የለም። እና ይሄ እንግዲህ አላህ ሱብሃነሁ ወተዓላ በቀላሉ በስሞቹ ማንነቱን እየገለጸልን ነው ማለት ነው። መጀመሪያ ብቻኛ አምላክና ብቻኛ ፈጣሪ መሆኑን ሲገልጽ ወደ ባህሪያቱ ገባ ሲባል ደግሞ ዙልሐያት አልዓዚማ የታላቅ ህይወት ባለቤት ነው። ሌሎች ነገሮች ግን ህይወት አላቸው ቢባሉም ለይስሙላ ካልሆነ በስተቀር ህይወታቸው ቁንጥል ነው፣ የተሸራረፈ ነው ማለት ነው። የአላህ ህይወት ግን አንድ እንከን የሌለው ህይወት ነው። አንደኛ መነሻና መድረሻ የለውም። የፍጥሮች ህይወት ከተወሰነ ጊዜ ያልነበሩት ይመጣሉ፣ ከትንሽ ቆይታ በኋላ ደግሞ ይሄዳሉ ማለት ነው። በዛች በመጡባትና በሄዱባት መካከል የተገኘችውም ህይወት ደግሞ የተለያዩ ሳንካዎችና ችግሮች የሚፈራረቁበት ህይወት ነው የሚመጣው። አንድ ቀን ይታመማል፣ አንድ ቀን ይደክማል፣ አንድ ቀን የተለያዩ ችግሮች ኢላማ ነው የሌላው ህይወት ማለት ነው። የእሱ ህይወት ግን አንድም እንከን አያጋጥመውም። ስለዚህ በእያንዳንዷ ሲፈት ዓለምን በሙሉ ቢወዳደር በአንዲት ባህሪ እንኳን ሊመሳሰለውና ሊቀራረበው የሚችል ምንም ነገር የለም። በሲፈት ልሀያት ብቻ ብትወስደው የእሱን አይነት ህይወት ያለው አታገኝም ማለት ነው። የሌላው ህይወት ስንዝር ናት፣ ምንም ዝግባ የምትባል አይደለችም። እንደዛውም ሆና ደግሞ በጠንክ በተለያዩ ችግሮች የተተበተበችና የተሞላች ህይወት ነው ማለት ነው። አንድ ሰው መጥቶ እስከሚሄድ ድረስ በየቀኑ የሚያጋጥሙት ችግሮች፣ አስቀያሚ አሰቃቂ ነገሮች፣ ህመም፣ እርጅና፣ ሞት የመሳሰሉ ነገሮች ይፈራረቁበታል። እነዚህ ህይወትን የሚያዳክሙና የሚያቆስሉ ነገሮች እስካለበት ድረስ ህይወቱ ፍጹም ሊባል አይቻልም ፍጡር ማለት ነው። አላህ ግን ሱብሃነሁ ወተዓላ ህይወቱ የማይለካ የማይደካ ገደብና ወሰን የሌለው እንደገና ደግሞ ህይወቱን የሚያደፈርስ ነገር የማያጋጥመው ማለት ነው። አንድም ነገር መታመም፣ መድከም፣ ማርጀት፣ መሞት፣ መጠቃት፣ መድህየት፣ መቸገር የሚባል ነገር የማይነካው ፍጹምና የተሟላ ህይወት ባለቤት እርሱ ነው ይላል ማለት ነው። እና አልቀዩም የሚለው ራሱን የቻለ ኃይል ማለት ነው። ራሱን የቻለ ኃይል ማለት ማንም ባይረዳው ምንም የማይጎልበት ማለት ነው። ይህም የተለየ ባህሪው ነው። ከሱ ሌላ ያለ ማንም ባይረዳው ራሱን በራሱ የሚመራ ምንም የማይጎለው የሚባል አይገኝም በዓለም ላይ የፈለገ ቢሆን ማለት ነው። መጀመሪያ እንዳውም በሌላ ላይ ነው የሚነሳው። ከሱ ሌላ ያለው እሱ ካላስገኘው በስተቀር መገኘት አይችልም ጭራሹ ነው። ከተገኘም በኋላ መኖር መቀጠልም አይችልም። ከተፈጠርን ጀምሮ ገና በእናታችን ሆድ እያለን እሱ ሲሳያችንን ቀለባችንን እየሰጠን ነው። ያም ባያደርግ ኑሮ ከትንሽ ደቂቃ በኋላ የለም ሁሉም ነገር ማለት ጤንነት እየሰጠን ነው፣ ሀብት እየሰጠን ነው። ያን ሁሉ ባይቸረን መኖር አንችልም። እሱ ግን እንዲህ አይነት ነገሮች አያስፈልገውም ማለት ነው። በተለይ በምግብ በኩል ላው ወይጥዕም ወላ ይጣም ሁሉን ዓለም የሚመግብ ለራሱ የማይመገብ ጌታ ነው ማለት ነው። ለራሱ ሳይመገብ ግን ፍጹም ህይወት የሚኖረው እሱ ብቻ ነው። ፍጡሮች ግን መጀመሪያም አስገኝ ይፈልጋሉ፣ ያላስገኛቸው ሊገኙ አይችሉም። ከተገኙም በኋላ እለት በእለት የሚመግባቸው፣ የሚንከባከባቸው፣ የሚጠብቃቸው ያሻቸዋል እንጂ በራሳቸው ሊቆሙ አይችሉም ማለት ነው። አላህ ግን በራሱ ማንንም ድጋፍና እንክብካቤ ሳይፈልግ የሚኖር የሆነ ፍጹም ኃያል ጌታ ነው ይለናል ማለት ነው። እንደገና ደግሞ ሌሎቹን የሚቆጣጠር የሚያስተዳድር የሚያኖረውም እሱ ነው ማለት ነው። እና ለራሱ የማንንም ድጋፍ ሳይፈልግ ለሌሎች ፍጥረታት ሁሉ ደግሞ ኃላፊ ነው። ሁሉም ነገር ያለ እሱ መኖር የሚችል የለም። የሁሉም ተንከባካቢና ተቆጣጣሪ እርሱ ነው ይለናል ማለት ነው። እና እነዚህ ሁለት ስሞች በጣም ብርቅዬ የሆኑና የሰጭሩ የሚገልጡ የሆኑ ስሞች ናቸው። ስለዚህ እስሙላህ አልአዕዘም ፊሃተይኒ ልስመይን ይባላል። በእነዚህ በሁለት ቃሎች መካከል ይገኛል። نا بقرآن است النزك آلات سوست بوتا بچانا ويتا ديگموت عن دنيا هي عون يمن لو آية الكرسي لأينو ولتنيا يمكت لو سورة لعمران مقبي عليه ألف لام ميم الله لا إله إلا الحي القيوم إلال سوستنيا وعنت الوجه للحي القيوم سورة طه است كمي يوم على ده النزي سموج في اسم الله الأعظم الذي إذا سئل به أعطى وإذا استشفع به شفع إن وإذا ارتجى به لحق سلمان يمسات البت سكجل يما يسافر البت كهون سموتو إن الزيب وعن ينت يمتك صناعك ومالك إن الله انقري سبحانه وتعالى سبزوك زيه سن كلمة وكيتن السانة والناس وكيمي كدوت يمي أقار ربت استمع جمريا أني منوري كما تراتراتشو ወይም ደግሞ ከመካዳችሁና የሆኑ ያልሆኑ ማይረቡ ነገሮችን በእኔ ተማጋራትና መብቴን ተማካፋላችሁ በፊት የኔን ምንነትና ማንነት ጠንቅቃችሁ ወቁ ካወቃችሁ በኋላ በነዚ ባሪዎች ሌሎች የሚመሳሰሉና የሚወዳደሩ አሉ ካላችሁ ከዛ በኋላ ነው ወደዛ መሄድ የምትችሉት ግን በነዚ ባሪያቶች የሚመሳሰል እስከለለ ድረስ يعني أجار اللهم سلزه الله لا إله إلا هو تسوى استكر ما أن معبود إلى اللبت ودادارنا تفكا كاري أما يمت أبت يوانا في الصوم هاي لنو بمالت راسون يستوعوك أعلم هذا نا إيش سورة إيش آيات فتام قريه الله سبحانه وتعالى يراسون معنى النت باجروا يقلت أبات كمهون يتنسى أعظم آية في كتاب الله ይህን ምስጢር በማዘሏ በቁርአን ውስጥ ወደር የሌላ ታላቅ አያ የምትባለው ይህች አያትነት ማለት ነው። ስለዚህ ይህችን አያት ጧትና ማታ የሚቀራ ሰው እንዲሁም ደግሞ ዱጉረ ኩሊ ሶላት የሚቀራ ሰው ጀነት ለመግባት ሞት ብቻ ነው የከለለው ያሉት ለዘነው ረሱል አለይሂ ሰላቱ ወሰለም ጀነት ለመግባት የሚጋረድ አለመሞት ብቻ ነው በሞት ክበት ለት ሩህ ከጥታ ወደ ተመደበላት ቦታ ወደ ጀነት ዳ ጋበዛለች ማለት ነው። ለምን ይሄችን ትልቅ ምስጢር ያዘች አያት በማወቁና በሥራ ላይ በመዋሉ ማለት ነው። ፍጥሮች እንግዲህ እንደምታውቁት ከራሳችን ጀምረን ደካማዎች ነን። ህይወታችን በጣም በብዙ ችግር የተተበተበ እንደገና ደግሞ ስንዝር ናት። ዛሬ ተወለደ ትንሽ ቆይታ በኋላ ሄደ ነው የሚባለው ማለት ነው። ሀመቶስ ከመሄድም ድረስ በየቀኑ የሚያጋጥመው ውጣ ውረድና ወጥንቀት ስፍር ቁጥር የሌለው ነው። የንዳ አይነቶቹ ፍጥሮች ታዳ አላህን ሱብሃነሁ ወተዓላ ሊወዳደሩና ሊፎካከሩ ከቶንም አይታሰብም። የዛ አይነት ፍጹም የሆነውን ጌታ አውቃችሁ ለሱ ብቻ ታማኝና ቅን አገልጋዮች መሆን አለባችሁ ይላል። ላተኡኹዙሁ እና በእነዚህ ቃላቶች ሌሎችን አስማኡላህ አልሁስናን ያካትታቸዋል ሊወክላሉ ሁሉንም ስሞች ማኑ ሶስቱ ቃላቶች አላህ አልሐዩ አልቀዩም የሚሉትን ታወክና ተተረዳ ለላህ አስማኡል ሁስና ፈድዑ ቢሃ የሚለውን በጃዙር እነዚህ ተቀልሉታል ማለት ነው። በተዶሙንና በልቲዛም በሙጧ በቃ የሚባል አለ በመንጠቅ በቋንቋ በዛ ማጠቃላይ ሁሉንም ስሞች ይወክላሉና አስማኡላህ አልሁስናን ያዘሉናቸው በውስጣቸው ማለት ነው። ለምን አላህ ኢላህ አልዓለሚን ከተባለ የዓለም ብቸኛ አምላክ ነው ከተባለ የዓለም ብቸኛ አምላክ የሆነ ኃይል ተወዳዳሪ የሌለው መሆኑን ያመለክታል። ስለዚህ በዚህ ደረጃ የሚሆን ጌታ ሰሚ መሆኑ ያጠራጥራል፣ ነሲር መሆኑ ያጠራጥራል፣ ሐይ መሆኑ ያጠራጥራል፣ ዓሊም መሆኑ ያጠራጥራል፣ ቀዲር መሆኑ ያጠራጥራል። ሁሉም እንደስሞች እዚህ ውስጥ አሉ ማለት ነው። ለምን ለዚህ ደረጃ ይበቃም እነዚህን ያላሟላና ማለት ነው። እና ሁለተኛ ደግሞ በሁለት ደረጃ ነው። አንደኛ በመጣበቃ ደረጃ በዛቱ ሳቢት የሆነ ነገር በሱ ዙሪያ የሚገልጡ ነገሮች ሁሉ አልሐዩ አለ ውስጥ ይካተታሉ ማለት ነው። ወደ ፍጡር የሚገናኙትን ሲፋቶችን ደግሞ አልቀዩም የሚለው ይወክለዋል ማለት ነው። አልቀዩም በሁሉ ነገር ላይ ቋሚና ተቆጣጣሪ አስተዳዳሪ ከተባለ ሁሉን የሚቆጣጠርና የሚያስተዳድር አዋቂ መሆኑን ጥበበኛ መሆኑን ኃይለኛ መሆኑን ያመለክታል። سلازل نزه اللو رحيم رحمن سميع بصير يمي لو هلو سايام والا از درجة لي لكمت اي شلم معنم نقر معلتنا نعطون كنتل نقر كوانا عندي نقر قول لوال يعني نقر كقود لو دمو بكاتي اللوم على من اللي مرأي شلم ودمي لو نومي كدو معلتنا الله سبحانه وتعالى في الصوم كمهون يتنسى أسماء الله الحسنان بالنزي بسوستك على توجه أكاتو النزي كتموالو ليلوچو ينزي تكتوجه ناجو معلتنا النزي سوستو سموش فهتك على إزتنا إزتنا ياندو سلاسة سوست سموشين يارك زوالو معلتنا النزي سموش زهو ستكاتو الله أسماء الله الحسنان بزي ملكي قلتو عال معلتنا فمهونم الله سبحانه وتعالى في الصم كمهونو من إما عينة قرلتنا لدكمتي للبت لمهونو لا تأخذه سنة ولا نوم إلا شلبتا وإما لأنقل عجاتي مبال بحري أي درس بتم إلا كتا في الصم حي كمهونو يتنسى قيوم كمهونو يتنسى ليلات أبريك على النات أنكري على قرلتنا دكمتي كرنا ينقل في شلبتان قوان يما قاتمو يهون جيتانو إلا علمان عند سو انقل في لما تاسيل سو النتو يزلال عينو كدن مالتي جمرال مالتنو ناچا ينقل بس بلا ملس متلات شلبتات بالالج ياتشن يهالن قوان ديكمت قاتموهم إلا الله سبحانه وتعالى سلزي ولا نوم وان نوم دمو كبارو انقل فم ايطلوهم جمرائيش شلبتوا عدك كما سلوهونيش نو ياو اندايبال تلكم من كلف السوزنداج الرأي الزرائي للملان كذبا من نسات رسول عليه الصلاة والسلام منعلو إن الله لا ينام الله سبحانه وتعالى أي تنيام من كلف مبان لقر يلوم إنا ولا ينبغي له أي ينام منام لتنيام دموا أي قبه مالو لأنه يخفض الكسطة ويرفعه على من دار استدار كتو ديك مياراقات مياستداد درات مياشكركرات السنو سلزي السو بنقلف بيزو على من يهون على طافنتوا رداد يلو مكتل يلو هلو نقر بسنو هنا تنش انقوان لكسبت انقوان ينقلف لنا ينقل جا ويم يشلبتا نقر عاقات مهم يهو يهون ما نرو ويمسكو السماء انتك على الأرض وجو هون عند برچقو يا هذا سو انقلف شلب بيارقو من دينو ميوانو ودا وردو يكسكسال معناتنا الله كن عالمن بمولو بقططرو سرنا يا زو سلاذ انقلف بيزو نا تنش بيزنقا يهو بغلاياچن لا يتدردرو سباتو سمايات عرش كرسيونم چمرو باند غزي ترمسمسو نبره يميوطاو معناتنا ياندا يهون ايتنيام ايانغولاجم يلالم معناتنا من يحال انقري هيوتو حيل من يحال مهونون يا سيال مالتهم فطر قندك كامانو بهارة ساعت يان سارات تامس ساعت تالتنيا كتون منو رايش لهم مالتهم هيوتو اندقنا يتوغوزة يتعدسنو انجي وط ايوان هيوت يلوم مانو الله لكم سبحانه وتعالى مزنقات مبال نقر مرسات مبال نقر متنيات ولا مانقلاجات مبال نقر فسهم يماقات مو يوانا حيلنو الى اللمان كذا بغالا دقمو يسلطانون متأن لمقلت له ما في السماوات وما في الأرض لان لرسو بسماعات الناب مدروست يعدو فترتات وشلو فملو يرسوناتشو معانو يرسوناتشو سبال خلقا وملكا وعبدا إلان بمفتر درجة بسماعات يعدو فترتات وش لكو مسافرتي للاتشو كم بلاين ملايكو اتشالو نزاه اللو يفتر اتشو الناس قنياتشو يميان وراتشو السنو تعرش جمرو استمج الرشاو سما يالوتن بمدر يالوتن فترتات وش بمولو سواجنم جنوجنم انساساتنم مصواتنم ولو النقر باتك علي ياسقنيو ارسونو مالتنو فتقنيم جمرو يمي قطاترنا يمي استدادراتشو السنو اندقنا دقمو مقزات يالباتشو هلو لقزوت يمي قباو السن بيتشانو مالتنو بزي بسوستم زرف تتارياتشو ارسونو كذاوج من البات يميعملكونا يميعكبروت نجر كهلا ستتنجوشنا اتشو جيتا اتشو تفتو اتشو يبازنو جلوشنا اتشو انجي كسوج يعلم بالبيت هونو عملكو لستتو لكبر لتفرع يميقباو كتون يميلم الى المعاد سلازي انجري عالم دار استدار بمفتر موانا بما استدادر بچن يبالبيت موانو يترقاق قتلت رسو بچانو ከዛውጭ አላዋቂዎች መስሏቸው እሱ እንግዲህ ሰለማያውት ባካባቢያቸው ጠንከርና ደመቅ ብሎ ያዩት ነገር ሁሉ ጌታ ይመስላቸዋል። ለምሳሌ ፀሐይ የሚያመልኩ አሉ። ፀሐይ በአለም ላይ ደምቃ ዓለምን ስታበራ ሰለሚያው ምናልባት እሷት ይሆናል የዓለም ባለቤት በሚል በወህም በዳበሳ ማለት ነው። ጨረቃን የሚያመልኩ አሉ። እንደገና የተለያዩ ቁሳቁሶችን ስለዚህ ላተስጁዱ ሊሽምሲ ወላ ሊልቀመር ወስጁዱ ሊላሂ الذي خلقهن ለፀሐይም ለጨረቃም አትስገዱ እነሱን አትሳለሙ እነሱን ሁሉ ለፈጠረው ለሃያሉና ለጥበበኛው ጌታ ስገዱ ኢላሃል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ራሱን በራሱ ካላስተዋወቀን በስተቀር የኛ አቅም ውስን ስለሆነ ስለሱ ማጥናት መመራመር ይሄን ይመስላል ማለት ስለማንችል በመጠኑ በሚገባንና አቅማችን በሚሸከመው መጠን ስለራሱ ማንነት እያስተዋወቀና እየነገረናው ማለት ነው። من ذا الذي يشفع عنده الا باذنه الا نا غرماون كبروننا غرما مغوسون دمو بتملكته سيتقمن ينن ياهل جيتا تادا ما انه سو زندا ترغو بلو ليشمغلنا ليطيق يميچلو الا غري ان انت جيتان سلمطاوتنا سلمطاقوت اند قلال نغر يمسلاچوال الله سبحانه وتعالى بعالم لا يالو غرما مغوس በማንም በምንም የሚመስል ነገር አይደለም ማለት ነው። ስለዚህ የመልቂያማ በግሃር ለፍጥረታት በሚከሰትበት ጊዜ ትልቅ ነኝ ያሉት ባለሟሎች እንኳን ሳይቀሩ መቆም አቅቷቸው የሚብረከረኩበት ነው ማለት ነው። እና ያኔ ጌታ ታልጋበዛቸው በስተቀር የመጨረሻ ታላቅ የተባሉት ባለሟሎቹ ተመላእክት እንደነ ጅብሪል እንደነ ሚካኤል እና ስራፊል የመሳሰሉት ከነብያትም እንደነ ኑህ እንደነ ሙሳ እንደነ መሐመድ እንደነ ኢሳ የመሰሉት ቀጥ ብለው ጌታ ሊያናግሩ አይችሉም ይላል አላህ Subhanahu Wa Ta'ala ኢላ ቢኢዝኒ በሱ ፍቃድና ግብዣ ካልሆነ በስተቀር። እናንተውን አንዲ ባከባቢ የሰፈር ሰው ትልቅ ነው የምትሉት የምን ያአላህ ዘንዳ አድራጊ ፈጻሚ ይመስላችኋል እና እሳቸው ሸወቻችን ይዘምን ቸግሮን ኢላል ጅል ማለት ነው። አላህ ዘንዳ ምን እንደሆነ አይታወቅም እሱ ምናልባት አንተ በታይ ሊሆን ይችላል ማለት ነው። ትልቅ የተባለው እሱ ዘንዳ የፈለገውን ያህል ቢተልቅም ትንሽ ነው። እሱ ካልፈቀደና ካልጋበዘው በስተቀር እኔ ማን አለብኝ ብሎ በር ቆቁቆ ጉዳይ የሚያስፈጽም እንዳይመስልህ። ማን ነው እሱ ትርጉ ብሎ በእኔ በር ላይ እኔ ሳልጋብዘውና ሳላዘው ሊሸመግል የሚችለው ኢላሃል ማለት ነው። ማንም ጌታን ሊያናግርና ሊጠይቅ አንቀሳቀሰህም ማለት ነው። እና ግዜው ስለተገባደደ ዘላይ ንቋጭና ታፍታረፍት በኋላ እንደገና እንመለሳለን። ወሰለላሁ ወሰለም አለ ነብይ ጀዋሎች እየተንጫጩ ያበላሹብን ነው አሉ። እንዴት ይሻላል በየጊዜው ስለዚህ ነገር መግለጫ መስጠቱ አሰለች። ጀዋሎች ደንያው ተስጅላቱን ያበላሹ ነው። እናቱም እዚህ እስካለን ድረስ ያው ሙካለማ ካላደረግ ምክፍት መሆኑ ምን ትርጉም አለው? ራሱ ቀጠሮ ያለው ሰው ከሆነ ምናምን ምናልባት ትዳር አካባቢ ወደ በሩ አካባቢ ሆኖ ቢጠብቅና ለክስ ያሳየው ወጣ ብሎ ያናገር ይችላል። ግን እዚህ ተተቀመጥን በኋላ እቺን የተወሰነ ሰዓት እትሷላችን ጌታችን ጋር ቢሆን ይሻል ይመስለኛል። ካምፑ ጋር መኪኖቻችን ያቆማችሁ ሰዎች መኪኖቻችሁን እንድታነሱ ካምፑ ጋር ለምህራቡ በኩል አካባቢ መቆሚያው ክልክል ነው ተብሏል። ምናልባት ያላወቁ ሰዎች በተደጋጋሚ ተነግሯል። ከዚህ በቂብላ በኩል ያለው መቆሚያ ወታደራዊ እንትን ስለሆነ አካባቢው ክልክል ነው አታቆሙ ብለው ብዙ ጊዜ ማስጠንቀቂያ ሰጥተውናል። እናልባይ ምክንያት ፈጥረው ችግር እንዳያመጡብን በዛ አካባቢ አታቆሙ ሰፈሩ በጣም ምቹ ነው ሰፊ ነው ብዙ አማራጮች አሉንና። በፍቃዱማ ሸፋ መኖሩ አያጠራጥርም። ሚነል ዋጅባት አልሙሰለማት መኖሩ ንሸክ የለውም ማለት ነው። ግን ሽሩጦችን ማሟላት ያስፈልጋል። ሸፋአን ብዙ ሰዎች በልቅነት መልኩ ነው የሚረዱት። አላህ شفاء مكير نوم شفاء بمسرة ألا بمان فقدان العين لك بفطرش مكاكل شمقلنا بمثل الجزية عند أكال زندا يا شمقلنا يميت أيك أو كفل بزو جزية أي تأيكم زنب الوهيد النات أيك أو تورش ما قل لونه تمرت أمي الله كوم على تنو لم تاوي علم تاوي يفكر يا يفكر يا يبالم إن هي فطرش بحرين أو ما على تنو لمن فطرش كل أشوا محتاج وشنا أشوا كلهم دكا مش سلهونو ما هبراوي مدجاجف أن يفلق علوم على تنو عنده باندو تشفنو أن يهنيو باند بشجرة جزية كاردة يهنيو تالتبابره منو رايشلم فكرة أصله هنا هلو ما معلتنا يتاقين كفطروتشو مفلقو مفراو من غريلا متابقو من غريلا سلازل سوية قابضو بالشانجي زلو زمرو مقبات هاي تشلم معنا ما معلتنا شنو ما تعبت علينا شفاء إن شاء الله ماشي بسم الله الرحمن الرحيم بسم الله والحمد لله عندك ناتم اللسانال يا آية الكرسيين بما قبار الله نوية لنا هنا ميالك وكذاون قتل علم من ذا الذي يشفع عنده إلا بإذنه لا يا الله ننقدي قرما مقوسنا هيال نموهن لما وقف اللقاتشو كنين يميبال ما أنم تعلاك يتعلاك ويتعلاك بهونم كسو زندا سوك الفكر يلت بستكر ما أنو السول شمقل يميشلو إلا እንዲህ አወቀን ጨነቀው እንደሚባለው እናንተ እንደቀላል ነገር ስለምታዩ ዝም ብሎ ማንኛውም ሰው ጌታን ሄዶ ይጠይቃል ያስታርቃል ይያላችሁ ትገምታላችሁ እኔ ደግሞ ራሴ የመለመልኩትና የመደብኩት ካልሆነ በስተቀር ማንንም ታላቅ ነኝ ብሎ እኔን መጥቶ ሊያናግር ማንንም የሚችል የለም ይላል ማለት ነው ይሄ ላይ እንግዲህ ሸፋ በመሰረቱ አለ ግን ህግ አለው ማለት ነው شفاء ليارق يميشلو ولا يشفعون إلا لمن ارتضى إلى الليلابوتا جيتا لوددونا لقابزو فاستقر انجي ما انم شافع لشفاء يشلو ما مالتنا شافع مالت شمقلنا اقل قلوتي يميسات مالتنا من الشفعنا يتعازو اعتماج مالتنا عندي سو عندي بالا قداي اساسا بيش قربا من وراو قزيه فقط تا راسو زمبرو ወደም መለከተው ክፍል ቢሄድ ተቀባይነት ላይ ኖረው ይችላል ስለዚህ ያ አስተናጋጁ ክፍል ክብር የሚሰጠው አደሱ ተባባሪ ጥንድ ሆኖ አውሮት የሚሄድ ሰው ያስፈልገዋል ማለት ነው ያ ሸፊዕ ይባላል ይሄኛው ባለ ጉዳዩ መሽፉዕ ለሁ ይባላል ያኛው ደግሞ መሽፉዕ ይባላል ማለት ነው ሶስት አካል ናቸው ማለት ነው ሽምግልናውን የሚይዘው በሽምግልናው ተጠቃሚ የሆነው የሽምግልናው አስተናጋጅ ማለት ነው። የሽምግልናው አስተናጋጅ ባለቤቱ አላህ ነው። ሸምጋው ተመራጩ ታላቅ ሰው የተባለው ነው። ተገልጋው ይሄ ባለ ጉዳዩ ነው ማለት ነው። እነዚህ አርካን ናቸው ሶስቱ መሟላት አለባቸው ማለት ነው። ከዛ በኋላ በእነዚህ ሶስት አካሎች መካከል ግንኙነታቸው ምን መሆን አለበት የሚለው መረሳት አይገባውም። ጌታ ዋናው ባለቤቱ ያን ለሽምግልና የሚመረጠውን አካል እሱቅና የሰጠው መሆን አለበት የጋበዘው መሆን አለበት እንደገና አገልግሎት የሚሰጠው አካል ደግሞ ጌታ ለሱ ሽምግልና የሚፈቅድ መሆን አለበት ማለት ነው ሸምጋውን የሚሸመገልለትንም ፍቃድ የሚሰጠው እሱ ነው ማለት ነው ይሄ ካልሆነ አይሟላም ማለት ነው وكم ملك في السماوات والارض لا تغني شفاعتهم الا من بعد ان ياذن الله لمن يشاء ويرضى الى علم علتنا في سماياتنا وبمدر سنتنا سنتناچو يا الله بالموالچ ملائكوچو الناس انكون نصحانوچو عندي قنطات انجيل يلهلباچو الله سبحانه وتعالى قال فقدنا قال غابزه بستقر لمانم ليشفعو يمايچلو يلاچو الملائكوچونه معناتنا سلازي انزي شروطوچ مموالات አለባچو ኛ እንደሚመስለን ዝምብለን በየጓዳ ጎድጓዳው ድርቶ ጎጣችን ሁሉ ወል ይሆናል እሱ ይረዳኛል የሚባልበት ምክንያት አይኖርም አንተ አይደለም የምትመለምለው መጀመሪያ እሱ የወደደውና ያወቀው መሆን አለበት እንደገና ደግሞ መጋበዝም አለበት አንተን ለእንዲህ አይነት መድብህአለሁኝ ብሎ sultaan ሲሰጠው ብቻ ነው ሊንቀሳቀስ የሚችለው ማን ካላደረገ እንዱ ዝም ብሎ ሄዶ በርቆፍቆፎ እኛ እንደምናረገው እንደዚህ ነው እና ለዚህ ጉዳይ መጥቻለሁኝ ካለ ይሄ ህገ ወጥ ነው ብልግና ነው ተቀባይነት የለውም ነው የሚለው ስለዚህ በመሰረቱ እንኳን ፍቃድ ያላቸው እንኳን አዲስ ፍቃድ ይፈልጋሉ ሙሽ የለለው ለምሳሌ ነብዩ መሐመድ አለይሂ ሰላቱ ወሰለም ተሻፊዎች ሁሉ የመጨረሻው ታላቅ የሚባሉት ናቸው የሸፋአቸው አይነት በጣም ብዙ ነው አጠቃላይ ዓለም አቀፍ ሸፋአ የሰጠው ለሳቸው ነው አሳየ ባተከ ረብከ መቃም ማህሙዳ ኢላል ያንን sultaan ሰጥቷቸው ይያሉ የውመል ቂያማ ሲሆን ታላላቆቹ ነብዩ ሁሉ ሲጠየቁ ፈስለል ቀዳ ላይ አንችልም ይያሉ ሲንሸራተቱ እሳቸው የመጨረሻ ይሄ ተስፋ ቃል ስለተገባላቸው ንሽን የሞክራለሁ ብለው ይስማማሉ ሲስማሙ ግን አላህ ቃል ገብቷል አሳየ ባተከ ረብከ መቃም ማህሙዳ ብሎ ቀጠሮ ይዞላቸው ነበር በሰጠኝ የቃል መሰረት የህዝቦች ተጨንቀዋልና ብለው በርቆፍፈው አይደለም ይጠይቁት ፋምሺ ተህተል አርሺ ፈአስጁር ነው የሚሉት ደይጥና ውስጥ ነው የሚገቡት ማለት ነው የመጨረሻው ታላቅ የተባሉት ተህተል አርሺ ሂጀ በግንባር የደፋና ፈየድዑኒ ማሻ አየደዒሉዋል ስጁዱ ዛሬ እንደምታረጉት የሰኮንድ ስጁድ ወይም የደቂቃ ስጁድ አይደለም እልክ የሚያስፈጅ ዘመናት የሚያስቆጥር ስጁድ ነው የማደርገው መሬት ተደፍቻለሁ እዛ ሳደር ወይ ይልሂሙኒላሁ መሐሚድ ላ ኡህሲኑሃ አልአን እዛ በግንባሬ በመደፋ ጊዜ ጌታዬን ማመሰግንባቸው በጣም ልዩ የሆኑ ቃላቶችን ተጭንቅላት ያፈልቅልኛል አሁን ልበልብል አላውቃቸውም እነዛን ቃላቶች አሉ እነዛን ብርቅዬ የሆኑ ቃላቶች እየደገምኩኝ እያመሰግንኩና እያወደስኩኝ ስንት ጊዜ ያላየ መስሎ ዝም ይለኛል አሉ አለ ይገባላቸው እኮ ተዛ የኖ የፈለገውን ያህል ቆይቶ ሲያበቃ በመጨረሻ ልክ እንዳላወቀ ምን ይላል ያ መሐመድ ምን ያረክ ነው ይላል እንደገና እና ارفع راسك ተመልከት ارفع راسك ራስ ማንሳት ራሱ ፍቃድ ይፈልጋል አሁን ራስን እንድታነሳ ተፈቅዶልሃል ተባለ ሰልቶጧ ወሽፈ ተሸፋ في صحيح البخاري ያለ ነው ያ ሐዲስ ማለት ነው እና ተነስቀጥበልና ጉዳይ ካለ ጠይቅ ለሽምግልና ማምሮ ከሆነ ሽምግልና ተቀባይነት አለው ብሎ አዲስ ፍቃድ ይሰጣቸዋል ማለት ነው ዛሬ አስቀድሞ እንግዲህ ተሺ 400 አመት በፊት ፍቃድ የሰጣቸውን ያንን እንኳን ይዘው ቀጥ ብለው ጌታን ማናገር አልቻሉም የመጨረሻው ታላቅ ሰው ማለት ነው በዚህ ደረጃ ነው ሸፋ የሚባለው ማለት ነው በዚህ መልክ ሳይሆን እንግዲህ ዛሬ ግን ማንኛውም ዝም ብሎ ዝግባ የማይባለው ሁሉ ለራሱ ማንነቱ ያልታወቀው ሁሉ እገሌ ያለኝ እየተባለ የሰው ልጆች ጌታቸውን ረስተው ባጣላዎችና በሽንጋዎች እንደዚህ ገደል እየገቡ ነው ያሉት። ይሄንን እወቁ። ያለኔ ፍቃድ ማንንም ሰው ሸፋአ መጠየቅ የሚችል የለም የሚለው ለዚህ ነው ማለት ነው። ስለዚህ ሸፋአ ማለት በሐቂቃ በተጨባጭ ባጭር ቃል ለመግለጽ ከተፈለገ ሸፋአ የለምም አለምም ማለት ይቻላል ማለት ነው። የለም በአላህ ስርዓትና ህግ ካልሆነ በስተቀር ሸፋአ የሚባል የለም። በአላህ ስርዓትና ህግ ተሆነ ደግሞ አለ። የዛ ጊዜ ደግሞ ሸፋአው የማን ነው የሚሆነው? በሐቂቃ የሱ የራሱ ነው ማለት ነው። ኩልላህ ሸፋአቱ ጀሚዓን ይላል። ሸፋአ የተባለ የኔ ነው ይላል። መነሻውም መድረሻውም እሱ ነው ማለት ምንድነው? ሊሸፈለት ሊሸመግልለትና ሊረዳው ወይም ሊምረው የፈለገውን ሰው የሸፋአውን እድል ያመቻችለታል ማለት ነው። ካልፈለገ ግን ዝግ ነው። ማንም እዛ ድር ብሎ መጠየቅ የሚችል የለም ማለት ነው። ስለዚህ ሸፋአ ማድረግ ሸፋአ የሚባለው ነገር አላቃ ልብ መንጠልጠል ያለበት በዋናው ባለቤት ላይ መሆን ነው። ዋናው ባለቤት እሱ ነው። እሱ ካለ የፈለገው ሰው ሊሸፍዕ ይችላል። እሱ ካላለ ግን እናትክም አባትክም ዘወር ብለው ሊያው አይችሉም ማለት ነው። እሱ ካልጋበዛቸው በስተቀር ቢጠይቁም ተቀባይነት የላቸውም። ስለዚህ ምንድነው አላህ የሚሸፈዑትን ሰዎች በወዳጆቹ ሽምግልና የሚደረግላቸውን ሰዎች አውቆ ወስኖ አስቀምጧቸዋል። በሰንጠረዥ ነው ያሉት። ስለዚህ ያከፋፍላል እሱ ማለት ነው። ሰንጠረዥ ነው የሚሰጥህ። አንተ አላህ ወደው ከሆነ በአንተ ሰበብ ሁለት ሰው እንዲምር ፈቅጃለሁ መጠየቅ ትችላለህ ብሎ ይጋብዛል ማለት ነው። አንተ ደግሞ ሶስት ሰው ፈቅጀልሃለሁ፣ አንተ ደግሞ አራት ሰው እያለ እንደ ደረጃው እንግዲህ የሚያከፋፍለው እሱ ነው ማለት ነው። ስለዚህ አንተ ለስም ብቻ ነው እንጂ እሱ ነው ራሱ ዲሉን የመደበው የሚያከፋፍለው ማለት ነው። እነዛ ቁጥራቸው ብቻ አይደለም፣ ሶስት ሰው አራት ሰው የሚባለው ብቻ ሳይሆን ስማቸው ጭምር ይሰጣል ማለት ነው። የምጠይቅላቸው ሰዎች ስማቸው ጭምር ይሰጣል። أنت مفلقه وعون أنت تتسته ويل أباته ويل الناته ويل مسته ويل أنتم من هم التاغقة ياو سو باكر أبيعونه النام على تنو عند الزايد اللهم الله براس ومسفرت ميت أيك الله شون باروج مدبال تأيك أوشن مدبال لقلي يتمدبو تقلي قلي قلي يبالالو نسو مت أيك تجل عليك نو متبالو مالتنو تزاج فنك تشبله بالتير هكو وتنخ سلز أباته يالا ناته يالج أنت إما تاكو سو لساته يجل على مالتنا إما تاكو سو وين باقره انقوان يلل يلل عزيقا لساته يجل على باقور يلل بزمن يلل بل يلا أمتم ليهون يجل على بچا بانت اسم يهن يالسو إما رالي مبالونه لانت كبر ميهونه سلا بارنو عدل بمسنة عدل معنا أوكش أوكش ما لس مبان لغير يلل قد تا أنت أسر صوتا لغالية أسر صوت شفاعة فكة جلت كتب على أنت تكمو من دينو أسر صوت لما مار سبب هونك الله قبزك ينو تلك صوت ميادرك الله تراسة حالفة لأسر صوت شفاعة تسد لأمست صوت شفاعة كاقين غالية تعلق نو تولو كبرهن لما سيت بيتشانو يما روغن معنو يما الدبو معنو قال بيتونو معنو أنت من المتملم لونه غريلا እንደገና ገና ይሄን ከድል ከሰጠኝማ ምን ነው በተሰዎች ዘመዶች ሙሩዴች የምትልበት ምክንያት አይኖርም እሱ ራሱ የሰጠን ብቻ ተቀበለህ ማንበብ ነው ያለብህ ማለት ነው በተሰጠኝ ፍቃድ መሰረት አመሰግናለሁ እገሌ ገሌ ገሌ የተባሉትን ሰዎች ጌታ ይማርልኝ በቃ ምሬላለሁ አለቀ እነዛ እናማናቸው የሚባል ነገር ውስጥ አንተ አትገባም ነው ሰዎች ግን ስታውን ድረስ ሊረዱት ያልማይችለው ነገር ይሄ ነው ሁልጊዜ አንተ አንድ ነገር هاغلغلك ابشر الهال عنده فكره تنقوا يتنسطوا علن هلال مسكين الصله راسه متشوقه يتندنيودك فلا يمن مكر الله الا القوم الخاسرون يا الله انا ادغى متتمامن لك سارا يتدارغه نو اني من علبني تراسو الفو اني ينيني امن اني اوقه كله ينيان حريما يرغطه يلال مولدياچن امري ينكه كله ما ساعه ينكهو ميلها يا اجبر بارز እንዴትም ያ አላህ ረሱሎች እንደዚህ ብለዋል እንዴ ተነሱ በላ ያለ እንዴ የልቅነት ማለት ነው ስለዚህ በጣም ጥንቃቄ ያስፈልጋልና አላህ ደጋግሞ ነው ደሞ ማአት ግዜ ነው ታስር በላይ ነው ይሄ አይነት አያ ያለው ቁርአን ውስጥ ማን ዘለዲ ይሽፈዑ እንደሆ ኢላ ቢኢኒ ወላ ይሽፈዑነ ኢላ ኒ ወርተደ ቁል ኢላ ይሽፈዓቱ ጀሚዓ ይሁን ያሰም እየደገመ የሚያሰምረው ለምንድን ነው በሽፈዓት ተታለሉ አትደለሉ ሰዎች በሙሉ የሸፋን በተሳሳተ መልኩ በተረዱ ቁጥር ነው ለሽርክ የተጋለጡት በሙሉ የተለያየ አምልኮ የሚያመልክ ሁሉ እኮ በሸፋ ስም ነው ይሄን ታቃላችሁ ሙሽሪኩ አረብ እንኳን ሊቀርቡና ኢላላህ ዙልፋ አይደል እንደ ያሉት ሊቀ ሃኡላኢ ሹፋኡና ኢንደላህ አይደል የሚሉት ቁርአን ይሄን የሚነግረን በሸፋ ስም እኮ ነው በሙሉ ዓለም ላይ ሀገውት የተባለ አምልኮት ያለው ሸፋ ነው ምክንያቱም ያ የምታመልከው ነገር ቅርጽ አውልት የተለያየ ነገር ተጀርባው ምን አለ ትልቅ ሰው ነው ወይ ነብይ ነው ኢየሱስ ነው ወይ ሙስዲቅ ነው ነመረም ናቸው ወይ መላእክት ነው እነ ጅብሪል ናቸው እነ ሚካኤል ናቸው እነሱ ወክሎ ነው የቅርጽ ቆም ይቀመጣው የወዳጆቹ ቅርጽ ስለሆነ ይህ የገበታውን ድንጋውን ጌታ ነው ይሰማኛል ምን ካፊር እኮ የለም ያቃል ግን ያ የአላህ ወዳጅ ምስል ስለሆነ ነው የሚልህ የነብዩ ኢሳ ምስል ስለሆነ የመርየም የሲዲቃዋ የሚካኤል የጅብሪል ምስል ስለሆነ የወዳጁ ምስል ባከበርኩና በተሳለምኩ ቁጥር ጌታ የሱን ሸፋ አይሰጠኛል በሱም ማራለሁኝ ጌታችን መዳኒታችን የሚለው እኮ በዚህ ተነስተው ነው በሸፋ ነው መነሻው ሸፋን በተሳሳተ መልኩ በመረዳት ማለት ነው ይሁዶችንም ብታያቸው መጅሶችንም ብታያቸው ሁሉም ነገር ፀሐይ የሚያመልከው ራሱ አይኔ ሞቀጨ ደመቀጨ አደረጋት ጌታ የባረካት ፍጡር ስለሆነች ነው ስለዚህ የሷን ባመለክንና ባከበርን ቁጥር ጌታ ይወደናል በሷ ለክብር ጌታ ይምረናል ብለው ነው እንጂ ፀሐይ እንደማት እንዳልፈጠረቻቸው አጥተውት አይደለም ማለት ነው ሌላ ምላም የሚሰራ ሁሉ በሙሉ በሸፋስም ነው በሙሉ ወንጀሎች የሚሰሩት ሸፋን በተሳሳተ መልኩ በመረዳ ሸፋን ግን በአግባቡ የተረዳ ሰው ሸፋ አለ በጌታ ፍቃድ በጌታ ትእዛዝ ይስተናገዳል ከሱ ፍቃድ ውጪ ግን ሸፋም ይባል ነገር የለም ነው من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم يهم تأكيرنا ما تناكريانا الله سبحانه وتعالى كفطرتاته تشوف إلا فيتنا كجرباته يعلن مستريا قال لها من مالتنا وهي يشافعونم يمشفعونم يشمقعونم يمشمق للتنم عن النت جرباونم في إلا فيتنم من ياك قال له إلا يتلك ما انكانو لم يقبعوا سوما عادتنا شفاء عمالك بفطور إذن دا شمقل الناس يبال شماقل لي بتقلقوا النا بتشمقوا محكل مينا يميتشاوتهو من اللي أدرقنو اللي أستواوكنو مالتنا إني عندي سوقارا أكيم وعلون أكيم كالي لقوده وإن شاء الله نيكا وجبت عم ترسونا ويأوكوتم من ديولا المتونين معنا ما سردات اللبس نيسا لزاسو جربا لكم الناس سكوبت عم ترسونا وإن دزهر اللباقات عمين داو يقالوا لم تانهون جي إن دزهتن كل سوار اللب مدفو سوار اللب بني هون ببوتا لالات النتن وسجعلو من عمن فملقزيا أن يسوني يسوي يامن وعلون عرر لمن فكا انتن دي تالكس من المار اللي انتسل لو وكيل علم عالتنو አሁን እንግዲህ ማላቀው መረጃ ሰጠኝ ማለት ነው ያን ሰው መጥፎ ሰው አድርጌ ባንድ ቃል በሁለት ቃል መረጃ ይዘው ነበር ግን ጥሩ ሰው እንደሆነ ሐሳቤን አስቀየረኝ ማለት ነው ለምን አላውቅምና ሐቂቃውን ማለት ነው አላህ ዘንድ ግን እንዲህ ማረግ ይቻላል አንተ አልገባም እንጂ ይባ ጥሩ ሰው ነው እኮ እንደዚህ በዝምርክ ልታየው አይገባም ትለዋል አንዴ ነው ሁለተኛ ደግሞ በረራዬ በኩል ጌታ ጨካኝ አይደለም ቂመኛ አይደለም ግን አንተ ፍጡር ከሆነ አቅም ታለችው በትንሽ ነገር ተነስቶ ጨካኝ ነው እና አረመኔ ነው ዲባቅ ሊመታው ይሞክራል ያደባል ጥላቱን ማለት ነው ፍራተም አለበት ደሞ ታልቀደምኩኝ ቀድመኛ ስለሚል ማለት ነው ስለዚህ ያ ሸምጋይ ይመጣና እንዴ የሰው እኮ እንደዚህ ነው ምስኪን ነው ምንም ያቀው ነገር የለም የዋህ እኮ ነው እሱ እንደው ልታዝንለት ይገባል ምናምን ሲባል ረህራ ይስመዋል ማለት ነው መጀመሪያ ግን የታባት ብሎ ከፈሩን እየነከሰ ነበር ያለው አሁን ግን ይሄ የሚያምነው ሰውዬ ስለማንነቱ ስለደግነቱ ስለዋህነቱ ሲያስረዳው ረራ ይስማኛል አዑዙ ቢላሂ ሚሽጣሪ ልሳሳት ነበር እንዴ አይነጥሩ ሰው ነው እንዴ ይልና እንደገና በመጨከን ፈንታ መራራት ይጀምራል ማለት ነው ለምን ከዚህኛው ሰውዬ ከሰጠው መረጃ ተነስተ ማለት ነው ይሽ ጌታ ከኛ የበለጠ እንግዲህ ሮሮ ሳይሆን ቀርቶ እኛ መከረን ነው ረራ እንደገባበት እናደርገው ሁሉ ግዜ ፈጣሪን በፍጡር መቀየስ ነው የችግር ሁሉ ምንጭ እና እንግዲህ ሰዎች በራሳቸው የሚያደርጉት ነገር ቀጥታ ኮምፒውተር ወስዶ ጌታ ጋር ያደርጉታል ላ እንደዛ አይደለም ጌታ የማያውቀው ምስጢር የለም አንተ የማታውቀውን ሁሉ ያውቃል አንተ ስለ አንድ ሰው መጥተህ እንዴት ታስረዳዋለህ ስለ አንድ ሰው መጥተህ ረራህ አድርገለት ብለህ እንዴት ብለህ ተሰብከዋለህ አላህ ይሆን ይቻላል በምንም አይነት ማለት ሌላው ደግሞ ያ ሽማግሌው መከበር አለበት ጌታ ዘንድ ሄዶ አቤቱታው መሰማት አለበት ፍጡር ጋር ከሆነና ጌታ ጋር ከሆነ የተለያየ ናቸው ማለት ነው ፍጡር ጋር ከሆነ ሽማግሌ ሲሄድ አንድን ሰው በሚጠይቅበት ጊዜ ይወዶ ብቻ አይደለም አምኖ ብቻ አይደለም ሽማግሌዎችን ያስተናግደው እንብታልቋቸው ያቀሙኛል ያስጋት ስለዚህ አገር ሽማግሌ የታወቀ ዘውንቶች ከመጡ ይረግሙታል ተብሎ ይፈራል አይደለም እንዴ መርገም ብቻ አይደለም ፈንጥሉታል ከህብረተሰቡ ሊያሰሩበት ይችላሉ ጉዳት ሊያደርሱበት ይችላሉ ከመንግስት ጋር ሊያጋጩት ይችላሉ ያ ነገር ስለሚያሰጋው በግዱ ይበረከካል ማለት ነው አላህ ግን እንደዛ አይነት ስጋት አለበት ነዚህ ሰው የታልተቀበልኳቸው ጉዳይ ይፈራል ወይ ይፈራል አይደለም ስለዚህ ይሄ ሁሉ እንግዲህ ልዩነቱን ባለመረዳት ነው ሸፋ ሸፋ ዝም ብሎ ሸወጥቷልኝ አብዶ እየሸየያል ምን ነውደው ማለት ነው የለም እንደ አይነት ነገር አላህ Subhanahu Wa Ta'ala ዘንድ ጥሩ ከሆንክ ቀርሞውኑ አንተ ወደ ሶስተኛ አካል አያስፈልግህ ኢላ ማን አተላህ ቢቀልብን ሰሊም ንጹህ ልቦና ካለ ጌታን ያዘዘን ምሰራ ከሆነ የከለከለህን ምትከለከል ከሆነ ከዛም ደግሞ አልፈ ተተሳሳትከም ጌታ ጋራ ተውባ የምታረክ ከሆነ ለምን ነው ጭሰኝነት የምትፈልገው? ገለው ረዳኛል ይያልክ እኮ ይሄ ደካማነት ነው ራሱ። ጌታ በራይ ዘጋ الله سبحانه وتعالى هارس ساعت بريك افتنه ويالنا بتسع ساعت انقوان هو باك هذا الركبة اقبابه يتا يتقبلها لمن دينا وندقنا وده قردنا وده تاجم التوردو فكتا جيتا قار لمن علاقة التفتر من أمي لو الله سبحانه وتعالى ايش اهونم يا من لو نقر تنجالنا يا مكينا قدينا كوستر سبازتين زيرو سباز سبات أنتي سبازتين زيرو سباز سبات أنتي مكينا أنسو يتبالا كم برزاك سواج من قساك شاتوال تبيت موتاتك بنال يوم ايش نا انقري يشفا عن قداي بدأم ببزات الناب صفات كذبالاي من زرزر يميقبو نبرا هن بمتأنون بيوان بزي ملك اندين الرداء يقبال لما عنه سنبلان لوانا لالوانا ونقر يشفا انيالي قلق قلنيالي درس اللينيالي يال مجاجالي اللبنم كجيتا چنقارا يالوانا علاقا بتلي عكيدا چنن ما تاراتنا ما استكاكالين وربنال كذابو هالانيا تتقيني نتوتن كوهنا مدقمو بمسمرونو شمقل النامة أبك اللبن مالتن من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم شمقاوشن مهونة قلقاوشن في التي تعجونا كجرباتشو يعلم ما ننتنا من النتاجون دبك الناس قر مستراتشون أو قال له إننا فما أنم مالك دللم يعني إيوانا لي الكتبتشان ويميهونا إيالنا وما أنم ولا يحيطون بشيء من علمه إلا بما شاء فترتات قن كالسوءكت يسوء يادر قوتاتشون يشالاتشون كالوانا بستكر من ما يوكم فطول يتبالو هلو معلتنا نري تنشو كتالو يتبالم جيتا بملكان فكارو يادر قوتو يقول رسو لنوري چلال قن يفطور وقت فط بلوات چلتنات بني وقتان سار نومينو سلازي أنت سلجيتا شؤون قبتا سلفطروش قبتا عبكتا اندزينو ودتا ودتا ورده اندت أبكا يمتاسا من البيت عاكمم يلهم مجمّر عونم الله يانتنم يسون المستريا قالنا أنت مسون بوكو موانا چونكا وكوين انين اني ممدبا ونا يمكتر عاكو انجي ما انم سوتا ترغو لومت ايكم مجل يلم الى علمان ولا يحيطون بشيء من علمه كجيتا اوقات فطروج يميكبوث نغري لاچوم አንዳንዶቹ ልክ እንደ ጌታ ያለምን ምስጢር ያቃሉ ብለው የሚያምኑባቸው ነገሮች አሉ። የትልቅ ፈጦር ነው። እናሳቸው ቆ علم الاولين والاخرين የሚያቆናቸው ይላል ማለት ማን አለ? ሰይጣን ነው እንደ ያለ። ማንም አላለ الله سبحانه وتعالى وما اوتيت من العلم الا قليلا ነው። እምንተናት የሰው ፍጡቀት ትልቅ የተባለው ሁሉ ነብያቶች ራሳሉ ሁሉ ነገር ያቃሉ ኩፍር ነው ራሱ አላህ ሁሉ ነገር የሚያቀ ነው ብቻ ነኝ ነው የሚለው ነብያት ወህይ ያደረገላቸው ብቻ መውዱአን እሱ የፈለጋት ነገር ካሳወቃቸው ያችን ነገር ያቃሉ ያችን ነገር ተዛች ውጭ ግን ነብይ ስለሆነ ሁሉ ነገር ያቃል አይባልም ማለት ነው ነብይ ሁሉ ነገር የማያቀ ሆነ ከነብይ መለስ ያለው ደግሞ ያቃል እሺ ከሱ በላይ አበደል ያቃ ይችላል ማለት ነው ስለዚህ ስንት ምሳሌ ነው መጥቀስም ይቻላል በቁርአን ውስጥ ራሱ ነብዩ አለይሂ ሰላቱ ወሰለም የተለያዩ ጥቅቅን ነገሮችን እንኳን ወህይ በሚያቋርጥበት ጊዜ እንዴት ነው የሚጨነቁት የሚሸረደዱት ምንም አድርግ ይያሉ እንትንም ይሉት ለምሳሌ ሐዲስ አልኢፍክ በተፈጠረ ጊዜ ሱረቱ ኑር ላይ ያለው ቂሳ የአኢሻ ጉዳይ ስንት ቀን ነው የታመሱት በችግር በመናፊቆች የሞጫ መቆሚያ ያሳጥተዋቸው ማለት ነው ያ ነገር ተሰርቶ ይሆን አልተሰራ ይሆን ማውሰን ተቀን ነው የቆዩትና በመጨረሻ ወህይ መጥቶ የፈረጃቸው ነው እና ማአት ነገር ነው ከዚህ ይበል በዘመቻ ላይ የተለያዩ ችግሮች ስንት ችግሮች ደረሱባቸው ስን ሲስተሙ ጠፍቷቸው ግራ ተጋብተው በስንት ነገር ነው እንትን ያሉት ተጣውረድ ያጋጠማቸው ያን ሁሉ ማደርጉት ቢያውቁ ኑሮ አይደለም ማን ነው ولو كنت اعلم الغيب لاستكثرت من الخير الى الله እና ገይብ ነገር ከፋሳት ራቀን ነገርማ በውቅምሮ ያ የሚጠቅመኝ ነገር ሁሉ አበክሬ እሰራ ነበር ለምሳሌ በሚቀጥለው አመት ድርቅ ነው ማለትም ቢያቅ አንድ ሰው በርካሽ ጊዜ ባለበለለ እንዳውም ተዘመድ ወዳጅም ወስዶ በድብድር ብዙ መጋዘን ሞልቶ ያስቀምጥ ነበር በሚቀጥለው አመት ሚሊዮነር ለመሆን ማለት ነው። ይሄን ስለማያውቅ ግን ድንገት ነው የሚመጣው ማለት ነው። ታለን እድሉ ታለቀ በኋላ ይመጣል። በሽታ ደገኛ በሽታ እንደሚመጣ ቢያውቅ ኑሮ ለዛ የሚበጅ መድኃኒት አስቀድሞ ያዘጋጅ ነበር በቀላሉ ማለት ነው። ግን ሰው አንድ ነገር ሲከሰት ነው እንጂ አስቀድሞና አበክሮ የሚያውቅ ማንም የለም ነው የሚለው። ይህን ሲባል እንግዲህ ከሐዋሳት የራቁና የተደበቁ ነገሮች ላይ ማለት ነው። በተጅሪባና በጥናት በምርምር የሚደረስባቸው ነገር ላይ ልታቅ ትችላለህ። ያ አስባብ ነው። አላህ ሰበብ ያደረገለትን ነገር ታሰበቡን ካደረግ ሙሰበቡ ይመጣል ማለት ነው። ኢላ ቢማሻ ጌታ በፈቀደው ነገር እንጂ ተዛ ውጭ ማንም ሰው በውቀት የሚከብል አይደለም ይላል። ወሲአ ኩርሲዩሁ ሰማዋቲ ወልአርድ። የጌታ ኩርሲ ደግሞ ስልጣነ መንበሩ ማለት ነው። ወይም መንበረ ስልጣኑ ሰማያትንና ምድርን የሰፋ ነው ይልሃል። የስልጣኑን ደግሞ መጠን ሊያሳውቅህ ነው ማለት ነው። አላህ ሱብሓነሁ ወተዓላ እንግዲህ የዓለም ኃያል ብቸኛ አንድ ኃይል ከመሆኑ የተነሳ የኢየሱስን ማንነት ለማወቅ ከፈለክ ኩርሲዩ ተሰማያትና ተምድር የሰፋ ነው። ሰማይና ምድር ሰባት ሰማይ ሰባት ምድር ናቸው። እነዚህ ሁሉ ተፈረካክሰው እንዲያ እንደ ጨርቅ ተያይዘው ቢሰፉ ስፋታቸው ምንድነው ያህል የሚሆነው? ያ ተሱ ኩርሲዩ ጋራ ቢወዳደር እነዚህ ሁሉ የሉም ይላል። እነሱን ሁሉ መሃል ቁጭ አደርጋል። በሐዲስ እንዳውም እንደተገለጠው ሰባቱ ሰማያት እንደ ሰባት ሳንቲም ናቸው ይላል። ሰባቱ ምድር ቢፈረካከሱ እንደ ሰባት ሳንቲም ናቸው። ሰባ እና ሰባ ሳንቲም ምን ይሆናል? 14 ብር ከ40 ማለት ነው። ያ አንድ መስክ ላይ አንድ 14 ሳንቲም አንድ ወይም እንትናይ ሞግዲ ላይ ወይ አንድ ሰብ ሞሰብ ማከል አስቀምጠ 70 ሳንቲሙን 270 ሳንቲሞችን ፈቅ ብትል ከዚህ ከመስጂዱ በር አካባቢ ብታስቀምጠው ሞሰቡ ይታያል። ሳንቲሞቹ ይታያሉ ግን ይታያሉ። በር አካባቢ ቢቀመጥ ሞሰቧ ትንሽ ሆና ቃጤውና ትታያለች። ግን ያ ሳንቲሞች ውስጥ ያሉት ምንም አይታዩም አንው ለዋላይም ብታረግ እንኳን ወርጓዳው ውስጥ ሳይሆን ለምን ተማነሳቸው የተነሳ ይዋጣሉ። የተወሰነ ርቀት እንትን ሲል መኖራቸው የለም ወሰቡ ነው እንጂ እዛ ውስጥ ምን እንዳለ የለም። እንደዛ ናቸው አሉ። ይሄ ደግሞ ሰፌድም በለው ዝርግ እንዲሆን ወሰብ ምን አለ ጎርጓዳ ስለሆነ ሰፌድም ሊሆን ይችላል ሳሃንም ሊሆን ይችላል። እንደ ሰባት ሳሃን ይሆን እነዚህም እንግዲህ ሰባት ሁለት ሰባት ሳንቲሞች የያዘው ኩርሲ የሚባለው ማለት ነው። እሱ ደግሞ እነዛን እንደያዘ አርሽ ላይ ብታስቀምጠው ትልቅ መስክ ላይ ሜዳ ነውላላ ሜዳ ላይ እንደ ተጣለ ሰፌድ ይሆንና ይጠፋል። ትልቅ መስክ ላይ አስቀምጠህ 1 ኪሎ ሩብ ግማሽ እንኳን ራቅታል ሰፌዱ የለም መስኩ ብቻ ነው የሚታየው አይደለም። እንደዛ ነው የዓለም ስፋት አንዱ አንዱን እየዋጠው የሚሄደው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ኩርሲዩ መንበረ ስልጣኑ ተሰማያትና ተምድር የገዘፈና የሰፋ የሆነ ጌታ ነው ይላል። ወላ የውዱ ሒፍዙሁማ ወሁ አልዓሊዩ አልዓዚም። እና ይሄን ያልስፋትና ግዝፈት ያላቸውን ዓለሞች አላህ ሱብሓነሁ ወተዓላ ሰማያትና ሰባቱን ሰማያትና ምድርን መጠበቅና መቆጣጠር አያዳግተውም ይላል። እንግዲህ ፍጡር ስልጣኑ ግዛቱ በሰፋ ቁጥር ያዳግተዋል። አንዱ ክልል ስትቆጣጠር ሌላ ክልል ችግር ይፈጠራል ማለት ነው። ግን ጌታ ሰማያትን ሙሉ በሙሉ ምድርንም ሙሉ በሙሉ መንበረ ስልጣኑ ላይ ሆኖ ፈለገው ዓለም ያለችውን እንቅስቃሴ በሙሉ ይቆጣጠራታል እንደ አንድ እንትን አድርጎ ማለት ነው። የሚያቅተው የሚያዳግተው ነገር የለም። አበደል አቢዲን በዚህ መልክ ነው ዓለምን የሚመራው ይላል ማለት ነው። ወሁ አልዓሊዩ አልዓዚም። ወሁ አልዓሊዩ ፈውቀ ኩሊ መክሉቅ ከፍጥረታት ሁሉ በሙሉ የላቀ የበላይ ኃይል ማለት እሱ ነው። ወል አዚሙ ፈውቀ ኩል ዑዘማ ወአስሓቢ ዛ ከታላቆች ሁሉ በላይ ታላቅ ሊባል የሚገባው እርሱ ብቻ ነው። ያውም ታላቅ ታለ ማለት ነው። ከቶውንስ እሱ ጋር ታላቅ የሚባል ነገር አለ? እና ወል አልዩ ቢዛቲሂ ወሱልጣኒሂ ወጃሂሂ ማለት ነው። እሱ ከሁሉ በላይ ነው በዛቱም ከሁሉ በላይ ነው ከጌታ በላይ የሚሆን አንድ ነገር አለ እንዴ እና አለል አርሽ ስተው እንዳለው ማለት ነው በስልጣኑም ከሁሉ በላይ ነው ተሱ በላይ ፈላጅ ቁራጭ ማንንም የለም እሱ ከወሰነው ይግባ ለማዕቅበ ለህክሙ ኢላህ ማለት ነው በቀድሩም ከሱ በላይ ነው እሱን የሱን ያህል ቀድር ያለው ወይም ደረጃና ማዕረግ አለኝ የሚል ሊኖር አይችልም ማለት ነው አልዓዚም እንደገና ደግሞ ከታላቆቹ ሁሉ የበለጠ ታላቅ ሊባል የሚገባው እሱ ነው ማለት ነው። ይሄን የመሰለ ጌታ በዚህ መልኩ ወቁና ለሱ ተገቢውን አምልኮት ስጡ ያኔ ነው ልትድኑ የምትችሉት ኢላ አላህ Subhanahu Wa Ta'ala هذا صلى الله وسلم على النبي وإلى اللقاء ኢብሊስ ፈትዋ ኢብሊስ እንግዲህ ለተከታዮቹ የፈለገውን ፈትዋ ይሰጣል شياطين الانس والجن يوحي بعضهم الى بعض زهر فالقول غرورا الى الله سبحانه وتعالى የሰይጣን የጅንና የሰው ሰይጣናት ይላል የሰው ሰይጣናት አሉ ስጋ ለበስ የሆኑ ሰይጣናቶች ማለት ነው እነዛም የባጢሉን የውሸቱን ቃል በወርቅ አሸብርቀውና አንቆጥቁጠው ለጅሮቹ የሚልኳሉ ያንን የሰሙና የተቀበሉ ሁሉ ገደል ይገባሉ ብሏል እና ከነዛ አንዱ ነው ይሄን ያለው ሰውዬ ማለት ነው ካፊር ይድናል ያለ ሰው ለጀነት ነው ማለት ቀርቶ ካፊር ራሱ አላህ Subhanahu Wa Ta'ala ይምረዋል የሚል እንኳን አቂዳ ያለው ሰው ካፊር ነው ቢጅማኢል ሙስሊሚን ማለት ነው በኩፍር የሞተ ሰው أبداً تقبّينت اللهم نا الله سبحانه وتعالى ما كان للنبي والذين آمنوا معه أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنهم أصحاب النار إلى علم أنه نا مشرك ونسو وإن كافر ونسو توبا سارة بكفرنا بشرك تموت بوالا استغفار مارك للزاسو جريمانو إلى هال مش የጀነት ነው ብለህ መመስከር ስትፋር ማለት مجرد سؤال ነው እንግዲህ አንተ ጎረቤትህ ወዳጅህ ሊሆን ይችላል በአካባቢ መታቀው ሰው ያሳዝናል አላህ ይቅርብ ነው ትላለህ እንደው ሳታስበው እንኳን ይወጣብሃል አንዳንድ ጊዜ ይሄ ማለት ጀሪማ ነው ይሄንን ያአላህ ጥላት አልምረውም ብለው ውሳኔ ያሳለፈበትን ይማረው ብለህ መጠየቅህ ራሱ አንተን ኩፍር ላይ ይጥልሃል ይያለ ነው አላህ Subhanahu Wa Ta'ala ግን ያላወቁ ጅሎች ራሳቸውን አሳስተው ሌሎችን የሚያሳስተዋሉ ማለት ነው እና ያ ሶስት ሰው መሰከረለት ምናምንም ባለው ኢማን ላለው ሰው ነው ሙእሚን የሆነ ሰው አሁን አንቱም ሸሃዳ ﷲ في ارضه የሚል ሐዲስ አለ ሙእሚን የሆነ ሰው ጎረቤቱ ጓደኞቹ ደግ ነው ብለው ከመሰከሩለት አላህ የነሱን ምስክር አያሳፍራቸው ሊምረው ይችላል የሚል ሞልቶ አለ ግን ለሙእሚን ነው ቢከውኒ بشرط ان يكون مؤمنا كافر مهونو كتاوكا تزا الفوتو اغيا مجرم عالمين اغيرن يامسا سو ما يمار الكالا يسو يسيطان يمار الاندمالتنو طاغيا نو طاغيا وچي يسيطان بالدرقوش ناچو شيطان يمار الاندمالتنو ميكوترهو مالتنو سلزي يا اندي هالبت يراسو يونا عالم اللو من البايشاو شماق عالبسو تنجي كافر ليوني چلال من چقر اللو ላንተ ግን ሙስሊም ነኝ ያልከው የተባለውን ሰው ይለማጃጃል ሁን ተብሎ የተሰራ ጆክ ነው ማለት ነው ያ ሰው ለሙስሊም መሆኑን ማረጋገጥ አይቻለም ምክንያቱም ቋንቋውን መናገር ይችላል የፈለጉትን ቃላቶች አስጠንተው ሙፍቲ ሊያረጉት ይችላል የፈለገው ሰው ምን ችግር አለው አንዲት የተወሰነች ነገር አሸምድዶ አስጠንተ ተቃቅሶ ፈለገው ሊናገር ይችላል ማን ነው ያ ሰውዬ ከዛ በፊት ታቀዋለህ ሆይ የት ነው አድራሻው ማናቀው ነገር ማንንም ድሩ እየተነስተ 150 ብር ከተሰጠ ፈልገው መግለጫ ሊሰጥ ይችላል ችግር የለው እንላ بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. لا إكراه في الدين كذلك أطلع الله سبحانه وتعالى ودليل تزامج رأس الشاقر دين لفلق سو قلص انه الله سبحانه وتعالى لوفقه سو هذا قاش نقر وسبسب نقر أيد اللم حق نقر جناس التايو دست الهالي سبها الدماغني تمالتنا فمهونو ملائك رها في الدين بدين سواجن ماسكد يلم إلى الله سبحانه وتعالى يهن دين تقبل مقبل على اللبه بلف تسنو للتارق هاي قبها ممالتنا لمنك التبين الرشد من الغي بدين الإسلام كأنه أكتاچا كتمامه أكتاچا تليتوها للا يسولج بمسارته عقل عالو عقل كالو هلت نقروش تمساساي نقروش فيتو لاي كمتو اللت يقمت قمات شوال يايا شوال مالتنو عندن يو أباتا قباتا انكفات شوك من عمني للو منقر ستت على دس يميل بوتا عال بلا بكل دمو مسان عقلو انكفاتو يبزابت قرانقر عال إنا كنز كولتو من قروش يتنياون تمرتا لبيب بالاندسو يتنياون نومي مرتو عاكلي هونسو يا تككلنياون شقر يلللبتن ستاتاون من قرنو مفلقو مالتنو يانن ما سايتنا يللبتو هون عنده قطر عكا بابلا يبمتهر بادكزي تان دي منذر وليلا منذر لما الشقاقر يتلا يلقو نقري شوكام انكفات قران قور شلقو يمي بزابات شو عكتا شو اتشالو عندان ده عكتا شلق بزو دمو قون ميدا ستتيا لنكفات من امي للبت على كزار فوشفتا يمي بزابت هوري يمي بزابت اكبابي على ياكبابي ونسو سيطا ييك قلي اگر لهير فلقية نبرا بيت وقل نوم مهده وبلو سيطا ييكو ياسا يوال معنو يهن من قري زكار كبنا مشكرا قاتم اهمي اساستم نقر اللهم ستتيا لنو قد تازات درسال في اللي في تنو من درومي متاو يروال ليلا وقران قرنو وطنو انكفاتنو وشوكنو شفتانو وليبانو بزي كير كده مو عادي جانو بزي باتير الشال حال بلو ياسا يهال مالتنو سلازي تزاوالا مرچاو لانتا لما انو متو بزي بكر ويوان لبلو سومي دبري بزو همني دهد نكرا مغلي چاستا تزاوالا مرچاو يانتا نونو سلازي اسلام الناقوف رندزانو نومي لالله سبحانه وتعالى نا الله سبحانه وتعالى إن الدين عند الله الإسلام ومن يبتغي غير الإسلام دينا فلا يقبل منه وفي الآخرة من الخاسرين على دمو بتجباجم بزرزرم إسلام من دين ويعلون كنستين غيري ببال ما نمسو انقوان يماك أو داري علو سو قرطو ليك نين يعلو سو بإسلام لا يكاك أرموت آتاي چلو لو عشق الفلق بستك إسلام لا اندهانة چقرا الله اندهانة چقرا الله بلغ نك ديادر قوستي هست ست ببال ما نمسو انكل لسات اي چلم ويم سايوك مسروت بوهم زمبرو يالونا نقرر لتفبت اي چلم بتجبات كن مهور هنو اسلامنا اتنتونا تغنزبو اسلام لاي عندي چگر اللبلو الناقر ميچل سو يلم مالتن بزبال كنگري كل چالون نقر زفي الله في تتاك امتو عماراچو اندقنا ليلاون زقبائي ما يبالو وانكارا دنگارا نقر امتتا بتاون يانتن بتلو منو كمنو غاري وداد درال نومنو ይህንን እንግዲህ አማራጭ ማስቀመጥ ነው ያለበት ዳዕየተል እስላም ማን ነው ለእስላም የሚጠሩ ጎበዞች ካሉ እስላምን ጥራቱን ምንነቱን ቁልጭ አርጋ አሳየው ካሳየው በኋላ እመን አትመን አትበለው ቀርመው ነው ለምንድን ነው የምታዘው አንተ አስተያየት ልነግር ትችላለህ እንደኔ ከሆነ ይሄ ይበጃል ይሄ ይሻላል ወንድሜ እኔ ለኔ ለራሴ ምወደው ላንተ ወድልሃለሁ ብለህ ሐሳብ ክልሰት ትችላለህ ما من اللب يفلقوا هايل بينورخ يفلقوا التادر يفلقوا مساريا بينورخ كالام منك زي جاغر منور اللب كالام منك اندزي مبتن عطاقين تابلو تسعونو لدرق بتاعي قبا ما اندسو يهك بچانا ما من اللبتم مرچاون ستاو اصاوكو اصردو مرنجا ماستر بچانا اللب يهن يو منت يهي مسلا يهزي تاكاراني دمو يهنو بلا عسكم متاو እስላምን ተገለጥክና ካስተዋወቅክ በኋላ ምርጫውን ለባለቤቱ ተተውለታለህ እንጂ በጦንቻ ይሄንን ካልተቀበልክና ካልተከተልክ በስተቀር ብሎ ማንንም ያስገድድ አይገባም ይላል። ሌላው ቦታ ራሱ ለነብዩ በቀጥታ የሰጣቸው መመር አፋ አንተ ትክሩህና ሰ ሀታ የቁኑ ሙእሚኒን አይደለም እንደሚለው ነብዩ አለይሂ ሰላቱ ወሰለም ለሰው ልጆች መልካም እድልን ከመወደዳቸው የተነሳ ሁሉ ሰው እንዳምንላቸው ይጓጉ ነበር። አሁን ሙስሊም የተባለ ሁሉ ዓለም በሙሉ ሙስሊም ቢሆን ደስ ይለናል። ግን እኛ ስለፈለግን ነው ደስ አለኝና በአጠቃላይ በሚድር ላይ ሌላ ምነት መጥፋት አለበት ሙስሊም መሆን አለበት ብለህ ባጋጣሚ እንደዙል ቀርነን ያለ ትልቅ ጉዙፍ sultaan ቢሰጥህ ከሙስሊም ሌላ ዓለም ተንድርገጥ ማጥፋት አለብኝ ልትልገባል። ይሄ የተፈጠረ ምግ ጋር ትጋጫለህ ማለት ነው። አላህ በሚድር ላይ ከሙስሊም ሌላ ያሉ ህዝቦች እንዳይኖሩ ቢፈልግ ለምን አይፈጠራቸው? ለምን አይፈጠራቸው? ላይፈጠራቸው ይችል ነበር። ከፈለገም ደግሞ ሊያሳምናቸው ይችል ነበር። አይደለም እንዴ? የወንጀለኞች ሁሉ የበለ የከፋ ወንጀለኛ ከአመጸኞች ሁሉ የባሰ አመጸኛ ማለት ነው። ኢብሊስ ነው። ኢብሊስ ለምንድን ነው የሚያኖረው? ያውም ረጅም እድሜ ሰጥቶ እስከቂያማ ቀን ድረስ እሱ ነው የሽሩሩ ሁሉ የመጥፎ ነገር ሁሉ ምንጭ። ይሄ ኢብሊስ ራሱ እንዲኖር ያደረገ ራሱ ህክማ አለው አላህ Subhanahu Wa Ta'ala። ካፊር የሆነ በአለም ላይ አይኖር የሚባል ነገር የለም። ግን አዳው ኢስላም ይሄን ነገር የሌለውን አምጥተው በእስላም ላይ ለጥፈው ሙስሊሞቹን አሁን መቆሚያ መቀመጫ የሚያሳጡት ረሃብዮች መጥባቸው ሊያጠፋቸው ነው ምናምን የሚሉት ህዝብ እየፈራ እንዲደነብርና የነሱ እድሜ እንዲራዘም ነው የሚጠቀሙት ማለት። ኢስላም ግን በማንኛውም ቦታ ሰዎችን ያለ ፍቃዳቸው እንደ በቃል ደረጃ እንኳን ተጽኖ አድርጉባቸው ብሎ ያዘዘበት ቦታ የለም። ሰዎችን አታስገድዷቸው፣ አስተምሯቸው፣ አስረዷቸው ከዛ በኋላ ራሳቸው ምርጫ ያድርጉና ይወስኑ ነው የሚለው። ለምን ከተበየነ ሩሽዱ ምን አልገይ ቀናውና ሰተት ያለው መንገድ ከጠማማውና ከጎርባጣው ለይቷል። ከዛ በኋላ የሰው ልጅ በተሰጠው የችሎታ የሚሻለውን ራሱ ነው መወሰንና መምረጥ ያለበት ይላል። በመሆኑም ፈመየክፍር ቢጣሁት እስላምን እንግዲህ ዲነ ተውሂድ መሆኑ ከታወቀ በኋላ አንድ ጌታን አላህ አልዓዚምን ተማምለክ ልቁንስ ጣዖት ማምለክ ይሻለኛል የሚል ካለ ያ የራሱ ጉዳይ ነው። አይ እንደ አላህማ እንደዚህ አይነት ጌታ ከሆነ ከሱ አለፍ ወደ ጣዖት እንዴት ሄዳለሁ? ጣዖት እንደውም ባፍንጫ ይውጣ። እስከዛሬ ባለማወቄ ነው በጅልነቴ ነው አባቴም አቅድማያቴም ከጌታ ውጭ ያሉ ነገሮች አመለኩት ባለማወቃቸው ነውና እስላምን በዚህ መልኩ ማካወቁ ለረብ አለሚን ብቻ ነው ማድረው ብሎ ጣዖቶችን አንቅሮ ተፍቶ ባንድ አላህ ብቻ ወይኡሚን ቢላህ በአላህ الواحد ብቻ የሚያምን ከሆነ ፈቀድስተም ሰከብል ወሮቲ ወስካ ይህ አስተማማኝ የሆነችውን የመዳኛ ዘለበት ጨበጠ። ይህንን የተውሂድ ዘለበት የጨበጠ ሰው በቀጥታ ጀነተ النعيم ነው የሚደርሰው ይላል አላህ Subhanahu Wa Ta'ala። ለንፊሷ አመላሃ ይህቺ ዘለበት ደግሞ ለጨበጣ ሰው መቆረጫ የላትም አትበጠስም አስተማማኝ ናት ማለቱ ነው። በተቃራኒው ከሆነ ግን ያው አላህን ክዶ ጣዖት ጋር ታደረ ደግሞ ያኔ ራሱን ለአደጋ አሳልፎ ሰጠ ማለት ነው። ይህንን ውሳኔ ለራሱ ነው እንግዲህ የሚተውለት። በሌላው ቦታ ግልጽ እንዳስቀመጠው ፈመን ዩሪድ ወመጭትና ካሳውቃችሁ በኋላ ምርጫውን ለራሱ ተተውለትና የፈለገው ክህደቱን ይዞ ይጓዝ የፈለገው ይመን ውጤቱን ወደፊት ያገኘዋል እንዳለው ማለት ነው። እና አዴናው ሰቢለ ኢማ ሻኪራ ወኢማ ከፉራ የሰው ልጆችን የጉዞ መንገድ አቅጣጫውን አሳይተናቸዋል። እና አንዳንዶቹን ቀጥተኛ መዳኛውን መንገድ የመረጡ አሉ፣ ሌሎቹ ደግሞ ክህደቱን የመረጡ አሉ። የመረጠውን ይምረጥ ቀጠሮ ይደርስ ሁሉም ውጤቱን ያገኛል ነው የተባለው። ስለዚህ አንድ ሰው በሌላ ሰው ላይ ሐሳቡን መጫን አይፈቀድም ቀርሞ በእስላም ማን ነው ማድረግ ሳይሆን አይፈቀድም ይሄን ማድረግ። ማስረዳት ግን አለብህ። እሱም ሀቅ ነው ብሎ ያመነበትን ያስረዳህ ካሳመነህ ይውሰድህ፣ አንተም አስረዳው ካሳመንከው አምጣው ነው እንጂ ሰውን ያለውን በግድ እንደዚህ ካላረክ በስተቀር ወለ ጉልበቱ እንኳን ቢኖርህ ማስገደድ አይፈቀድም ነው የሚለው እስላም ማን ነው። ከዚህ በላይ እንግዲህ ምን አይነት ግልጥ ቋንቋ አለ? ይህን እያለ ግን ሙስሊም ነን የሚሉት ራሳቸው ይህንን የማያውቁ ስንቶቹ ናቸው? ጥላቶቻቸው የሚዘፍኑላቸውን አብረው የሚያጨበጭቡ አሉ ማለት ነው። ልክ እስላም ለሌሎቹ ሰላም እንደማይሰጥ ያለውል በግድ ዓለምን ረግጬ መግዛት አለብኝ እንደሚል አድርገው የሚያጨበጭቡ ጅሎች አሉ ማለት ነው። ይሄ የእስላም ባህሪው አይደለም። እና አላህ ሱብሃነሁ ወተዓላ የሰው ልጆችን አቅል ሰጥቷቸዋል። ለሰጣቸው የሰጣቸውን መስተሪያ ተጠቅመው እናንተ አቅርቡላቸው መውዱዓቶችን አጀንዳውን አቅርብለት የእስላም አጀንዳ ይሄንን ይመስላል ከእስላም ውጭ ያለው ደግሞ ይሄንን ይመስላል ብለህ ለውድድር ታቀርብለታለህ። ከዛ በኋላ ራሱ የመረጠውን ሊወስንና ሊመርጥ ይችላል እንጂ ማንንም ሰውን ያውቅልሃለሁ ብሎ በሌላው ላይ ተጽኖ መጫን የለበትም ነው የሚለው ማለት ነው። ግን ይሄንን ሲባል ምርጫውን ያስተካከለ በጌታው ዘንዳ ምን ውጤት እንዳለው ገለጸ ማለት ነው። ምን አለ? ፈመን ይክፍር ቢጧሁት ሚጠበቀውም ተአቂል ይሄነውና ታላህ ሌላ ያሉ አምልኮ የሚሰጣቸው ነገሮች እነዚህ እርባና ቢስ ናቸው አያስፈልጉም ብሎ የካደ ሰይጣን ሊሆን ይችላል፣ ሳህር ሊሆን ይችላል፣ ሻኢር ሊሆን ይችላል፣ ጧጋያን ባገነን ባለስልጣን ሊሆን ይችላል። እነዚህ ሁሉ ጣዖት አለ ውስጥ ይገባሉ። ካህን ሊሆን ይችላል። እነዚህ ሁሉ አጠቃላይ ጸረዲን የሆኑ አካሎች ጣዖት አለ ውስጥ ይገባሉ ማለት ነው። እንደዛ አይነቶቹ ነገሮች አያዋጡም አይጠቅሙም ብሎ እነሱን አንቅሮ ተፍቶ ወይኡሚን ቢላሂል ዋሂድል አሐድ በቸኛና አስተማማኝ የሆነውን አላህ ብቻ ነው የምቀበለው ብሎ በሱ ያመነ ሰው ያ ሰው ፈቀድ ኢስተምሰከ ቢልዑሮቲል ውትካ አላህ አስተማማኝዋን ገመድ እንዲያስጨበጠው ይወቅ ይላል። እና ለንፊሷ መላሃ ያችን ገመድ እሱ እስካለቀቃት ድረስ አትበጠስም። ያቺ የጨበጣት ዘለበት በቀጥታ አንስታ ጀነት ለፊርደውስ ታደርሰዋለች በማለት አላህ ዋስተና ይሰጣል ማለት ነው። ያችን ቀለ የዘለበት አንተ ተለቀክ ግን ያው ወድቀህ ትቀራለህ ማለት ነው። አይበጀው መውደቂያ። ወላሁ ሰሚዑን አሊም አላህ ሁላችሁም የምትሉትን ሁሉ ይፈልገው በረቀቀና በተሰወረ ድምጽ እንኳን ብትናገሩት ሰሚ ነው። የምታስቡና የምትሰሩትንም በጥልቅ አዋቂ የሆነ ጌታ ነውና በዚህ መልክ ነው ስለ ዲን ማሰብ ያለባችሁ በማለት ማንም ሰው በጦንቻ በጉልበት ሳይሆን በሁጃ በማስረጃ ሐቅና ባጢልን ለይቶ መወሰን እንዳለበት ያስገነዝበናል ማለት ነው። الله ولي الذين امنوا الله سبحانه وتعالى ينزل يامنوت باروچو وداج نو يلا انغدي اون يهنن يجيتان غبجا تقبلوا طريون اكبروا برسولوچ اماكاينت يمطالتن غبجا تقبلوا اجيتا غارا يوغننا كسو ليلا يالو طاغوتن اوطان انقرو يتفاسو يا الله وداج مهونن مسكرلت كودو معناتن منين مرطوኛልنا انا انذا امانوچ እኔም የነሱ ወዳጅ ነኝ ካሁን ጀምሬ ይላል አላህ Subhanahu Wa Ta'ala ከነሱ ያደርገን። አላህ ወልዩ الذين آمنوا ወልይ ማለት የصديق ማለት ነው እና ሙሂብ ናሲር የሚለውን ቃል ያካትታል ማለት ነው። ከማንም በላይ የምትወደው ከማንም በላይ የምትተባበረውና የምትረዳው ሰው ወልይ ይባላል። እሱም ለአንተ ወልይ ነው አንተም ለሱ ወልይ ነህ ማለት ነው። ወዳጅ ተባባሪ ማለት ነው። እና አላህ Subhanahu Wa Ta'ala አማኞችን ምን ያህል እንደሚወዳቸው እንደ ጓደኛ አርጎ ገለጻቸው ማለት ነው። ማን ነው ሰው የሰው ልጅ ደካማ የሰው ልጅ ያአላህ ወዳጅ ተብሎ መንጠራቱ ራሱ ምን ያህል ማዕረግ ነው። አላህ Subhanahu Wa Ta'ala ወልዩ الذين آمنوا እነዚህ በእኔ በጌታቸው በአግባቡ ያመኑ ሰዎች እኔ ካሁን በኋላ እኔን መርጠዋልና በእኔ አምነዋልና የነሱ ፍጹም የሆንኩ ወዳጅ ነኝ በወዳጅነቴ አረጋግጥላቸዋለሁ ኢላል ማአን ነው። እና ወዳጃቸው ከሆነ የውድጅና ውጤት ምን ይሆናል? ወخرجهم من الظلمات በዚህ በእምነታቸው ሰበብ ታድርብርብ ጨለማ ያወጣቸዋል ወዳጃቸው የሆነው ጌታ ይላል። የድርብርብ ጨለማ በጃሂልያ ጊዜ የነበረው ብዙ ጨለማዎች ነበሩ። አንደኛ የኩፍር ጨለማ ነበረ ማለት ነው። ሰዎች ጌታቸውን ረስተው ማንነቱን አጥተውት በቀጥታ እንደንሰሳ በጨለማ ጉዞ ላይ ነበሩ። ስለ ጌታ ምንም ግንዛቤ ያልነበራቸው ማን ነው? ከዛ ያወጣቸውና ወደ ኑረል ኢማን ወደ ኢማን ብርሃን ያሽጋግራቸዋል ይላል። እንደገና ተሽርክ ጨለማ ጌታን በመሰረቱ አለ የሚል ጭላንጭል ነበራቸው በጃሂልያ። ጌታ ለሰማይ መሬትን የፈጠረ ጌታ ይላሉ፣ ግን የሆነ ያልሆኑ ነገሮችን ደግሞ ያጋሩበታል። ይሄ ደግሞ ሌላው ጨለማ ነው ማን ነው። ያኛው የለየለ ድግድግ ጨለማ ቢሆን የኛውም ደግሞ ያው ጨለማ ነው። ትንሽ ያው ጭላንጭል ቢኖረውም ማለት ነው ጌታን ጨርሶ ባይክድም። የተሽርክም እንደገና ፈአላህ ማንንም ምንም ነገር ማጋራት የለብህ سيل دمو ثولتين يو جلما وطمانو እዛ ደግሞ የማዓሲ የወንጀል ጨለማ ከባይረ ዝኑብ እንደ ቀላል እንደ ባህል ነበር እንደ ነኩፍ እንግዲህ የማን ነው ዚና ሰሪቃ ሰውን መዝረፍ መደብደብ መግደል ጉልበት ካለ ችግር የለም ያው ወሮ መብላት ነው በአካባቢ ያለውን ማለት ነው ይሄም ሌላ ዙሉማት ነበር ይሄም ክልክል ነው ያለ አንድ ሰው ያለ ሐቁ ያለ ፍቃዱ አንዲት እንኳን ሲዋክ እንዲያጥቶስ ያለ እስላም ማለት ነው ይሄ ከዙልም ጨለማ አወጣ ማለት ነው ከቢዳ እንደገና ሰዎች አፈጮሌዎች በየቀኑ ሰዎችን ለማጃጃልና ለማታለል የሚፈጥሩት በሃይማኖት መልክ የሚጠፈጥፉት ቢዳ ነበር ከዛን ጨለማ እናወጣዋለን አላህ Subhanahu Wa Ta'ala እና ከነዚህ ሁሉ ድርብ ጨለማዎች ወዳጆችን አወጣቸዋለሁ ለምን ቅንነት ስላሳዩ ጌታን መርጠናል በሱ ፍቃድ እንመረራለን ካሉ እኔ ደግሞ እስከዛሬ ዘቅጠውበትና ወድቀውበት ከነበረው ድርብ ጨለማ ረግረግ ውስጥ አወጣቸዋለሁ ኢላል አላህ Subhanahu Wa Ta'ala ራሱ ከለገመ ግን ያው እስከዛሬ የለመድኩትን ዝቅጠት ተመችቶኛል ካለ ይሄ በገዛጁ እንግዲህ ጥፋትን መርጧል ማለት ነው والذين كفروا እነዚያ ደግሞ ከደትን የመረጡ ሰዎች እንግዲህ አላህ ያማኞች ወዳጅ ነኝ አለ ወዳጅ ነኝ ጌታ ነኝ አይደለም ያለው ጌታ የሁሉም ጌታ ነው አይደለም እንዴ ግን ውድጅናዬ ከአማኞች ጋር ነው ሲል ከነሱ ጋር ወገነ ማለት ነው ምን እንደሚያረግላቸው ተከሰ እነዛ ካህዲዎቹ ክፍሎች ደግሞ እኔን ተተው ከጣዖታት ጋር የወገኑት ደግሞ አውሊያኡ ሙጧሁት የነሱ ወዳጆቻቸውና ረዳቶቻቸው ደግሞ ጦጋቶቹ ናቸው ይላል ማለት ነው ጣዖት እንግዲህ የተለያየ ህገ ወጥ አምልኮት የሚሰጣቸው ነገሮች ሁሉ ይገባሉ ቀደም እንዳልኳቸው ማለት ነው ሳህር ጣዖት ይባላል ካህን ጠንቋይ ጣዖት ይባላል እንደገና አምባገነን ባለስልጣን በዘፈቀር ዝምብሎ ሰዎችን ህዝቦችን የሚያምስ በጌታ ፍቃድ የማይመራ ጣዖት ይባላል ዒልም አልገይብ ዲዓ የሚያረግም ጣዖት ይባላል ሸይጣን ተሁሉም የበለጠው ዋናው ጣዖት ነው እነዚህ ሁሉ ጣዖቶች እንግዲህ አላህ Subhanahu Wa Ta'ala ጣዖት ብሎ ሰይሟቸዋል በአጠቃላይ ከነዚህ ጋር የሚወግን ደግሞ በቀጣም ሆነ በተዛዋሪ እነሱ ያው የመረጧቸው ሰለባዎች ናቸው አለ እኔ አላቃቸው ያው አንተ ይቅርብንና በገሌ እመራለሁኝ የሚል ካለ ያው የመረጠው ጋራ ወግኗል የውጤቱን ያገኘዋል ይላል በመሆኑም እንደዛ ከአላህ ውጭ ያሉ ህገወጥ አማልክቶች ምን ይሰጧቸዋል አገልግሎት ወረታቸው ምንድነው ሙኽሪጁነሁም ሚነ ኑር ከብርሃን ያወጧቸዋል ደንበኞቻቸውን ኢለዙሉማት ወደ ጨለማ በተቃራኒው ማለት ነው ከእምነት እንዲርቁ ያደርጓቸዋል ከተውሂድ እንዲሸሹ ያደርጓቸዋል ተሐቅ ወደ ባጢል እንዲሸጋገሩ ያደርጓቸዋል ወደ ውጥንቅት ህይወት ማን ነው በዱንያ ላይ እንኳን ይያሉ ራሱ ሰላም እንዲያጡ ነው የሚያደርገው ረፍት ህሊናቸው ረፍት አያገኝም በዛ አይነት ጉዞ የሚጓዙ ሰዎች ማለት ነው እና ወደ ድርብርብ ጨለማ ይጨምሯቸዋል ወላኢክ እና የዛ አይነት እንግዲህ የጣዖታት ሰለባ የሆኑት ክፍሎች አስሃቡ ናር በመጨረሻ የሳት ባልደረቦች ሆነአሉ የሳት ምድቦች ናቸው ማለት ነው ሆን ፊሃ ካሊዱን እነሱ በጀሃነም ሳት ውስጥ ለዘላለም ኗሪና ዘውታሪ ሆነው አበደል አቢዲን ይቀጥላሉ ሲል ግልጽ ያደርጋል እና የእምነትንና የከደትን እንግዲህ ውጤት ባጭሩ አስቀመጠ ኢማንን የመረጠ ሰው ከጌታ ጋር ወግኗል ጌታ ጋር ተዋውቋል ተወዳጅቷል ጌታ ደግሞ ያመኑበት ጌታ ወዳጆቹን ተመጥፎው ነገር ሁሉ አውጥቶ ወደ መልካም ዲል ያሸጋግራቸዋል ሲል ከአላህ ሌላ ያሉ ጸረምነት ክፍሎች ጋር የወገነ ደግሞ ማንንም ይሁን ማን እነዛ ደግሞ ወደርክም ጠላህም ወደ ጨለማ ወደ ውድቀት ወደ ውርደት ነው ይዘውም ይጓዙት በመጨረሻም ደግሞ መዋጫ ወደ ሌለው ጀሃነም አዘግጥ ይዘው ይዳፋሉ በማለት ያስጠነቅቃል ማለት ነው ስለዚህ ከየትኛው ጋር መወገን ይሻላል አቂል እንደመሆነ ነው አናው ነገር እንግዲህ ውጤቱ ተነገረ አላህ ጋራ የተወዳጀና የተዋወቀ ሰው ውጤቱ ያማረና የሰመረ እንደሚሆን ጀነተል ፍርዶስ እንደሚሆን አረጋገጠለት በዱንያም ራሱ ከህሊና ጭንቀት ተወጣለህ በአላህ الواحد ያመነ ሰው ከልቡ ምንም ጭንቀት የለበትም ምክንያቱም በቀደር አምናል በአላህ አምናል በኸይር መሆነ ሸር እሱ ያለው ብቻ ነው የሚሆነው ሁሉ ነገር ይበላኛል ብላ አትጨነቅም ማለት ነው ግን እምነት የሌለው ሰው ሽርክ ያለበት ሰው ሁሉ ነገር እንደሚበላው ነው የሚጨነቀው ረፍታ የለውም እና አንድ ነገር በቀው ባለቁጥር እንደዚህ ቆንቁኝ ጉዴ ፈላ እያለ ነው ግን በጌታ ያመነ ሰው ከልቡ ሰማይ ቢከበር መሬት ቢከበር ምንም የሚመጣ ነገር የለም አላህ የቀደረው ነው የሚሆነው አላህ የቀደረው ደግሞ የትም ቢከዳ አያመልጥም ለምን ትረበሻለህ ስለዚህ ይሄ አይነት እንግዲህ እምነት በዚህ በዱንያ ራሱ የሰላምና የተረጋጋ ህይወት ለማገኘት ራሱ ዋስተና ሰጭ ነው ያኺራው ውጤት ቀርቶ ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን ምርጫችሁን ካሳመራችሁ እኔ ከእናንተ ጋር ነኝ እኔ እናንተን እጠብቃችኋለሁ ከመጥፎ ሁሉ አወጣችኋለሁ ለመልካም ሁሉ አበቃችኋለሁ በዱንያም በአኺራም እያለ ነው እኔን ትታችሁ ደግሞ ከሌሎቹ ጋር ከወገናችሁ ያኔ ደግሞ እነዛ የመረጣችኋቸው የጥፋት አቅጣጫዎች ስለሆኑ ይዘዋችሁ ይጠፋሉ በማለት እያስጠነቀቀ ነው ያለው ማለት ነው እና ያ አልዑርወቱል ውስቃ የሚለው አገላለጽ የተውሂድን ነው አላህ በዚህ መልክ የገለጠው ማለት ነው አስተማማኝ ዘለበት ይላል አስተማማኝ ገመድ አንድ ሰው አንድ በረሃማ ቦታ ላይ በሚሄድበት ጊዜ ድንገት የወትሮ ጉድጓድ የነበረ ቦታ ሳሪ ለብስና ሳታየው ደንሰር ደንሰር እያልክ ሜዳ ነው ብለህ ስትሄድ ተሰርምዶ አዘቅት ውስጥ ትወድቃለህ ማለት ነው እዛ በምትገባ ጊዜ በጣም ጥልቀት ያለው ቦታ ነው የመውጣት እድል የለም መሰላል የለም ምንም የለም ግን በዛ አካባቢ ምናልባት ከብትረኞች ምናምን ሲዘዋወሩ ይወጣታል ትጮሃለህ ስትጮህ ምንድነው ብለው ያዩሃል መጥተው ማለት ነው የሰው ድምጣ አለ እዚህ ጉድጓድ ውስጥ ይላል በተለይ በአረብ ሀገር የወትሮ ጉድጓዶች አሉ በየበረሃው ቦታ እንደዚህ ተሰርምደው ምናምን ለብሰው ወይም እንደ ያገውና አንድ ነገር ሲረግጠው ተጠርምሶ ይወጣል 40 ክን 50 ክን ጥልቀት አለ ቦታ ትገባለህ ማለት ነው ያኔ ያ ሰው እንግዲህ ያለው እዛው ሙቶ መቅረት ነው ግን አንዳንዶቹ አጀል ያልደረሰባቸው ሰዎች በአጋጣሚ ተላላፊዎች በዛ ሲሄዱ ድምጽ ይሰሙና እንትን ይላሉ ሰው አለ እዚህ ውስጥ ድምጽ ይሰማል ይላሉ ምን እናድርግ ይሉና እነዛ ሰዎች ተሯሩጠው ምንድነው የሚያረጉት ገመር ነገር ወይም መጫኛ ነገር ጠፈር ቀጣጥለው ይልኩለታል ማለት ነው አንተ ሰውዬ ሰው ተወንክ እስቲ እንጨብጠ እጅ ላይ ጠምጥመ ያዝና እኛ ጎተን እናወጣለን ብለው መልእክት ያስተላልፋሉ ያንን ከሰማ ያ ሰውዬ ያንን ገመድ እንደምንም ብሎ ጠምጥሞ እጁም እግሩንም ሳቡ ይበቃ ይላል የዛ ጊዜ ስበው ያወጡታል በቀላሉ ማለት ነው ያ ገመድ ግን የበሰበሰ ገመድ ከሆነስ መሀል መንገድ ሲደርስ ተተበጠሰ የባሰ አደጋ ነው ማለት ነው እናወጣለን ሲሉ ለሞት ይዳርጉታል ያ አስተማማች ገመድ ከሆነና እሱ ደግሞ ያንተ ያዘው ግን መውጣቱ የማይቀር ነገር ነው ማለት ነው ያ ሰውዬ ግን እዛ ዘቅት ውስጥ ያለ ሰውዬ ገመድ ልከንልሃልና እሱን ጨብጥና እኛ ስበን እናወጣለን ሲሉ አይኔ ገመድን አይመኘ እሱ አልጨብጥም መጣችሁ አዝላችሁ አውጡኝ ካለስ እሱን ሄዶ አዝለሚያወጣ ሰው አለ እዛው ከረመች ማለት ነው ስለዚህ እኔ አስተማማኙን ገመድ ልክ ያለው የሚለው እስላምን አውርጃለሁ ነው የሚለው አላህ ገመድ ነው አዘቅ ጉድጓድ ውስጥ እንደወደቃችሁ ቁጠሩ ራሳችሁን የመዳኛውን ገመድ ልክ የላችኋለሁ የእኔ ገመድ አይበጠስም እርግጠኛ ነኝ አንተ ያለብህ ብቻ እሱን አጥብቀህ ጠምጥመህ ያዝ እሱን ከያዝክ እኔ መንጭቅ ያወጣሃለሁ ይላል አላህ ሱብሃነሁ ወተዓላ እና ምድር ያው አዘቅት ናት ሁልጊዜ የመከራ የሰቆቃ ሀገር ናት ከዚህ ከወደቅንበት ተስፋው ተጨለመበት ዓለም ወደ ጀነት አልፈርደውስ መውጣት ከፈለክ የኔን ዘለበት ጨብጥ የዛ ጊዜ አወጣሃለሁ ይሄንን አልጨብጥም ብለህ እዛው ተለገምክና ቁጭ ታልክ ግን እዛ በስብሰት ቀራደህ ማንም ይወጣ ሄደለም እያለ ነው አላህ Subhanahu Wa Ta'ala እና በሌላም በኩል ቁርአንን በዚህ መልክ መስለውታል ረሱል አለይሂ ሰላቱ ወሰለም هذا حبل الله المتين قالوا አስተማማኝ ገመድ انزله الي طرفه الاول عنده وطرفه الثاني عندكم مالو ايه القران سيلكلاچو كمر نو شرب كمر نو انا وانኛው ጫፉ ባለቤቱ ዘንድ ነው መጫን ሆይኛው ጫፉ እናንተ ዘንድ ነው ይሄንን ገመዳት ብቆ የያዘ ሰው ሁሉ ከዚ ከጅናው ጥንቅጥ ወጦ ለጀነት መሄዱ አይቀርም ይሄን ገመድ አልጨብጥም ያለ ደግሞ እዙ ዘቅጦ ይቀራል ወድቆ ይቀራል ብለው ያስተማሩትም ከዚ አያት መንፈስ በመነሳት ነው ማለት ነው ስለዚህ ቁርአንን የህይወታችን መመሪያ አድርገን እስላማችንን በቀንጣታችን ነክሰን እስተቀጠልን ድረስ አላህ እንደሚያድነን ተስፋ ቃል ገብቷል ማለት ነው ይሄንን እድል አልፈልግም ዝም ብዬ በአል እስላም ላይ ለአላህ ታልኩኝ እንደው ይበቃኛል የምትል ከሆነ የአይነቱ ጉዞ የትም አያደርስም እያለ ነውና አላህ Subhanahu Wa Ta'ala የላከልን እድል በአግባቡ ተጠቅመን لترو تيتن دين بكا راسا اچن ما زگاجت مجمرا ممارا لبن ياوكنا تنگر دمو بتشالاكم بسرالاي موالا لبن ياكوهنا اندين علن كزوج مدعين ياكتا اچا يلم إيالنا والله وصلى الله وسلم على النبي وإلى اللقاء. ما سأصدر الله تمام يا ميكت لو سامنت من البات سفر علن وده هنا كفل أجر مهرنونا عندت ديكمو يا لالسموتم نجروا أشوا ميكت لو سامنت هاموس الجمعة الله كالا يا ميكت لو ولا تنيا سامنت وانا من الجناية شكت قياك وشان تياك يا مجن مرا تياك نرقا قا الله عند باريا اسكسن تجدي لي ميرو يشلال ليلا دمو الله فتسمو لي ميرو يا مايشل وانجل من دنو بهم بندي بارا لي با الله سمت ايكا الله بلا ايشي يشكو لاتشو كسي يالا شو ميرت شلال لاتشو نرقون ميتابكو تنسمو ايشي تياك او من دنو يا ميرو الله عندنا دباريا اسكسن تجيده لينو ترى سويش ندمي تاوكو ياو إساسا تعلو وانجلي سرالو ثواب كذا رجو الله ندمي كبلاتشو نويتنا قراونا يه تساس توي مين ملسو سويش يا مين ملس الدل سنت الدل لو ميساتاتشو سنت كذي أنا ويا مين ملس الدل ميساتاتشو غيره بالله ويس يميلو غيره بالله نا الله سبحانه وتعالى كل كذي لباتشن النوم يايو يا ترى وتشن النا يا اسم السواتشن توبة يوشت مهون يا كارم جمرة ما يقبل ما لتنا كن كلب بتسوس توبة أقبابو شرطنا أموال تو يتمل سسو زارة إسك زارة إن دزادر جنبر كهون بوا لكن يفل جو بهون يلفوني كريبلين جا أبدن ودز سرا ألم ملسم بلو كلب بوا السنو يتمل سسو يعني نكبله على الله سبحانه وتعالى بعد لفوة تسلسطوال أهون كوانجلو توقدوال يسوهاك كان لبتم كفروال وإما فو أستنيتوال نوودة في تمن دم ما يملس قرطا قواميزوال ينس كادر رقدرس يكبلوال كلبو يعلمنم ترتره نادر قال له بلو اسك تسمع مدرس مالتنو باقات عمي ولتور سوستور قويتو ياك أدم سليه سرى وسرى باقات عمي شيطان عنشرات تتونا سرى السوية مملس في الله وتعال نبرو دنگت تساسات آهونم مالتنو آهونم تساسات كوين جيتا ايكر بلين بلو رر بلو عزنو تلبو كتملس آهونم شرطون اسكامو الادرس يكبلوان كرمو دمو ميكتلو آمت اندزاو دنگو لياقاتمو ويليلا وانجل لسرائي چلان آهونم تساسات كوكو جيتا ايبلو كلبو تساساتو كتملس يكبلوان نا قدب على درق من الله يبسطو يدهو بالليلي ليتوب موسيق النهار ويبسطوا يدهو بالنهار ليتوب موسى الليل يتبعلو يا الله رحمة سفينو سلزة أنت كلبس كتملس قدرس تاقينك يتاقل كنو نفسيا شيطانا لما قواقوام يتفعلم كنو عندك زي يتلحال للاك زي تقلب بتوال له مالتنا يسك وندرس إجال ستهم مالتنا إجسلال ستهم شيطانا تشنفو هنا تنشرات تشننجي ودكو يزارين كربالي جيتاي تقمي عند السن بتتنكا كتبك عدلو إيالك تلبك ونم التادرقو يكبر على بديك عجمة مالتنا. قال نجم رعونو زملاء بعتقوا ينكون يتوبتوا سواني قتال. يدمتوا شو عينة توبة كونج مالتنا. عندنا شو رمضان سمتا قرب لو مسجدون متى أجن عن قتال رمضان إدتوت علي ما مرقونا قالوا يالنا. يا زينة توبة يبالو ممانو. نجم رعونا من بدل سالو يملون كذونا ونعمة تاو. وسو توبة يبالو. قال انكر رعو تفتو تلبو كادر رجا كذا وعلى باقات عمي ثلاثة عرف اللهم عدبتو دمو عندك نزرت تتحال اهم تسمات تقرات جيتا اقارات امال لسان تدالك يكبلهم فسمو لي مرو ما يشلو انجل سمن دنو فسمو لي ماري ما يشلو انجلو شلو تبتشاناتشو نا ياهم دمو بهوتو يالا توبا اسكال هدر رجا درسنو بهوتو يالا توبا كادر رجا نسو ممارالو سمن دنو عندن يا كفرنو مالتنو بجيتا كفر ياللبسو كفرون ايين يزو كموتا يا ممار ميبال نجر يلما معلتنا نا كفر ياللبسو يمار علي على سو راسو كافر هنا بجيتا نهج سلطاسة معلتنا نا هلتن يا شركنا بجيتا ماقارات يجيت عمبت يوان النقر لليلة تاوالك فكتامونا بتزواري يا نقر شركنو شركون إيالة بزولا إيالة مركو توبة ساتارك تموتك ألك ألك مماري اللي من الله لا يغفر عن شرك به ويغفر ما دون ذلك وآيات سلة لنك جمعان نا شركنا كفر ما يمارم مبالو بيوت بتين أنك إيالة توبة ساتارك استمج الرشا كهير كمالتنا على بلزه سو أبزان يوم الدميون بكفر لنور يشلان سبع عمد سلسة عمد وكفر لنور ألبمج الرشا الله إذا يسطونا لموت نشتكارو تلبو يمسل مسوال يا كون السم بيوني مروال الله توب عدر قوالنا تشركو سلوتا شركون اندهازة كهير يقين يفلق ويون عمارا مالتنا بسم الله الرحمن الرحيم جلال منقست منقست سلطانو كرسي عندهم أرشو ይህን ያህል ትልቅ ከሆነ አላህ በአካሉ ወይም በዛቱ ትልቅነቱን ያመለክታል ወይ ማለት ነው ወይ ይላል አላህ እንግዲህ በአጠቃላይ ሁልጊዜ ከማል ለአላህ ነው ሙሉነት ፍጹምነት ከሁሉም በላይ መሆን ያ አላህ ነው ማለት ነው ወደ ዝርዝር ግን አንገባም ያለን ብቻ ነው የምንለው الله سبحانه وتعالى كولهم بلاي تهلاكنا ينم شكي دبت ما عنه كولهم بلاي تهلاكنا يميلون بطاق اللي توجد دي عدلي يتهلاك النتو متأنو من يهالنا وده يميلون زرزروس تحت قبع مالنا قرهم من نام عالتنا نا قوم ببتكم عالك الله عظيمناو الله كبيرناو بلوهال يان تمان نمتلك تميب بارهو اللي يبلت تهلاك السنو يميلون بطاق اللي توجد دي عدلي بزرزرقن وردو ينهال قومتو ينهال ودملو عند اتغبا التبالكم منا معناتنا السلام عليكم ورحمه الله وبركاته النبي نبيون شفاعه عند هونوس متيق يشالال وي معنا نو متيق نبيون ايش نبيون شفاعه عند ولولت متيق يشالال وي يميل نو تياقو يميشالبتم يمايشالبتم هنيتا الله معناتنا ثم عندناو بهوتاچو ايالو بوادرغولين الله لجنت اندياباكاين كجهنم اندياديناي بلا بتطيقاچو اساچون الله يغفر لك ويرحمك قالو يا شفاعانو معناتنا يهم ما درك يتشالال نبيو بيتشا سايون ماننيوم عباد الله الصالحين بوادرغولين بتل شجر يلاو ما معناتنا غن اهون بالوبتي هون يتعالى مثال مدينه هديك يا رسول الله سألوك شفاعتك بتل اي فكر من مالتنا يهم مالت دينو اي فكر اللهم مكنياتهم شفاعة يميتايك او كبالة بيتونو فالة بيتو اهون حي الله يموت يمهنو جيتا الله القزي سنتايكو السو تفكر يالله ساتشو بايلوم يزاتشو هل شكر اللهم مالتنا اهون قل ساتشو يتعلفو بوهالا يزاين التياك لساتشو ماكرام شرعان اي فكر منو ይችላሉ አይችሉም ወደሚለውም ሳንሄድ ሸርዓና አይፈቀድም ሷሃቦችም ታቢዎችም ይሄንን አላደረጉም ማለት ነው ሰው ከወደደው ሰው ጋር ይከሰከሳል ሲባል እንዴት ነው አዎ ከወደደው ሰው ጋር እንግዲህ በተቻለ መጠን የሚወደውን ሰው ፈለግ ተተከተለ ሰው ያው አንድን ሰው ተወደደ የወዳጁን ፈለግ የወዳጁን ባህሪ ለመውረስ ይሞክራል ማለት ነው በተቻለ መጠን የወዳጁን አቅጣጫ ይዞ እስከተጓዘ ድረስ الله ودعجون لماس ديس السين يانتا درجة انكوا باي درس تانتا انداي نتلنا كرندا اله لانتا سيل مره اللو للو يشلال لانتا سيل درجة وكفادر كيلها اللو للي يشلال لما لتنو عند عربي متو متى الساعة يا رسول الله علاشو ساعة مجنو اكاما كان مدرسو بميلاشو كزيه ماذا اعتدت لها እንዴ ቂያማቀን እንዴ ምትቋምጠው ሷ እስተምትመጣ ድረስ የቸኮልከው ምን ስላዘጋጀ ነው ብለው ጠየቁት አተጥላ እኔ ማአተቱ كثير ለሶላቲ ወሲያሚ ወላኪን احب الله ورسوله አላቸው እኔ ብዙ ሶላት ብዙ ጾም ብዙ ኢባዳ አከማችቻ አይደለም ግን አላህንና ረሱልን ወዳለሁኝ የዛን ውጤት ማየት ስለምናፍቅ አላቸው ወበዝ ነበር ማለት እዚያ አንተ ማአመን احببت አሉ የማ ከሆነ ከወዳጆች ጋር ነህ ስለዚህ እኛን ከወደድከ ወኛን ፈለግ ትከተላለህ አላህ ደግሞ ከወዳጆቹ አይለይህም ብለው መሰከሩለት ማለት ነው እና ይሄ ሁሉ ፍቃድ እንግዲህ አላህ ፍቃዱ ከሆነ ነው ማለት ነው እኛ ዝም ብለን እግልን ወዳለሁኝ بلن بتلمدو باف من نجر نجر عدلم ودد عشنن تلب عشن مهونون الله يقال كلب تودر كدمو يا يودر كونس فلق متديتان ومعن إن المحب لحبيبه تابعو إلى وداج وداج تكتاين أول قزين وداج يودون نجر تكتل على تدق مع الله معن وداجنا يبلت يابكا سنة يمات تودي كون بدعا يمتاستناقر كون በቃለው ወዳጅነት በተግባረ ግን ጥላት هل الذكر بعد الصلوات الجهر بها افضل او السر افضل ما الدليل الذين يجهرون للاذكار بعد الصلوات الصلاه وعلى جو ذكر ما درج يمرطال ويس بمستر ما درجو يلال اندهون يتاونا ሌሎችን በማይረብሽ መልኩ በተወሰነ ደረጃ ድምጹ ቢሰማ ችግር የለውም ሌሎችን ሳይወሰውስ ኢዛይ ሳይደርግ ማድረግ ይቻላል ለምሳሌ ሱብሃንአላህ አልሐምዱሊላህ አላህ አክበር የሚለውን ማለት ይቻላል ድምጹ ቢሰማ በመጠኑ ማለት ነው ምክንያቱም ኩና ናዕሪፉ እንቲሃ ሶላቱ ረሱልላህ ሰለላሁ ዐለይሂ ወሰለም ቢተክቢር ኢላል ነብዩ አለይሂ ሰላቱ ወሰለም ሶላት ሲያሰላምቱ ዛሬ ተሞቱትና ከተረሱ ሱናዎች አንዷ لك عند السلامته دمصاچون كفارقوا الله اكبر يلو نبر يچن ناستاوسالنا نا بذا ناقالن صلاتو ماني بسفر است يالو سويچ كله سيتوچم كلهم صلاتو عند السلامته الله اكبر بلو دمصاچون كف يارغو نبرنا بقى چرسو مالتن بذا ناق نبر الى الله مالت اندغنا دغمو اذكار الوارداونم بيون بتوسنه درجه ليلوچم بما يوسوس ملكو ويم دمو لما استمر ይሄን ዚክር የማያውቁ ሰዎች በብዛት ካሉ በአካባቢ እግር መንገድከን ሱብሃንአላህ ወልሐምዱሊላህ ወላሁ አክበር አንዳንዶች ኢማሞች ያደርጋሉ መግቢያ ላይ ሁለት ጊዜ ሶስት ጊዜ ያሰሙሃል ማለት ነው ምን ይያሉ ነው ይያለ ምንም የማያውቀው ሰውዬ አፉን ገብቶ ዝም ከሚል እንዴ ይያልን ነው ለማለት ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ትላለ አንተም ሶፍ ላይ ያለውም ቢሆን በጎን ያሉ ሰዎች ይሄንን የማይሉ መሆናቸውን ታወቅ ልታሰማቸው ትችላለህ ዚክር ያረክ ነው እግር መንገድክን ደሞ እነሱን ተንቢት አረጋቸዋለህ እንዲህ እኮ ይባላል እንዲህ በሉ ባሁን ሰዓት ሰዎቹ በሚስጥር እንዲያሉ ነው ብለህ ኢንፎርሜሽን መስጠት ነው ማለት ነው በዚህ ደረጃ ይፈቀዳል ማለት ነው በመንዙማ ደረጃ ዝም ብሎ ዳርስተ ዳር ባንዲ ዘምጽ መጮህ ግን ይሄ አልነበረም በነብዩ ጊዜ አስካረል ወርደው ሁሉም በየነፍሱ ነው የሚለው ማንኛውም ሰው ዳርስተ ዳር ባንዲ ዘምጽ ዝም ብሎ ሆ ብሎ ማለቱ ይሄ ወደ ቢድዓ ይወስዳልና ከሱ መራቅ ያስፈልጋል ሰዎች ምግብን ይመገባሉ መላእክቶች ዝክርን ይመገባሉ ጂኖችስ ምን ይመገባሉ ይላል ጂኖች እንደ ሰው ናቸው ሁሉም ባህሪያቸው ተመሳሳይነታቸው የምድር ፍጥሮች ስለሆኑ እኛ ጋራ ተመሳሳይ ናቸው ምግብም ይመገባሉ ሳሊሆችም ዝክርም ዒባዳም ያደርጋሉ ጧለ ጠማሞችም ደግሞ ያው ወንጀሉን ያግበሰብሳል ማለት ነው በሐሳብም ሆነ እንደዚህም በመመልከት ወይም ፊልም በማየት ፈሳሽ ቢወጣኝ መታጠብ ይወጅባል ወይ ይላል አዎ ተተጋ በስሜት ከወጥ ቢሆን በእውንም ቢሆን መንይ በኃይል ተፈንጥሮ የሚወጣው በስሜት ያ ሁሉ ጊዜ ትጥበትን ያስከትላል ማለት ነው በሐሳብም ቢሆን በመነካካትም ቢሆን በነትም ቢሆን በምናምህም የተገናኘ መስሎ ይሆን በማንኛውም መልኩ ኩተተ ስጋ በስሜት ተፈንጥሮ የሚወጣ ከሆነ መንይ ነውና መታጠብ ግዴታ ይሆናል ማለት ነው። ግን በመናመህ የተገናኘ መስሎህ ስትነቃ ፈሳሽ ሳይወጣ ካገኘህ ማየቱ ብቻ ያስወጅብህ ማለት ነው። በሰውነት ላይ በልብስ በመንጣፉ ላይ ምንም ነገር ምልክት ከሌለ የተገናኘ ቢመስልህም እንኳን ፈሳሽ ውስጥ ካልወጣ ድረስ የለብህም። ፈሳሽ ከወጣ ግን ማንኛው መንይ መሆኑን ካረጋገጥ ፈሳሾች ደግሞ ሶስት አይነት ናቸው። ወድይና መድ ወመን የመን ይባሉ አሉ ማለት ነው። እንደ ወድይ የሚባለው ከሽንት በፊትና ወይም አንዳንድ ጊዜ ከሽንት በኋላ መጨረሻ ላይ የሚወጣ ነጣ ያለ ነገር ነው። እሱ በመውጣቱ እንደ ትጥበት አይወጅብህም። መድ የሚባለው ደግሞ ስሜት የሰውነት በስሜት እንትን ብሎ ተቆየ በኋላ ቆሞ ተቆየ በኋላ እንደገና መብረድ ሲጀምር እንደ ምራቅ ተምለግልጎ የሚወጣ ቀጭን ነገር አለ ማለት ነው። ያም መታጠብ አያስወጅብህም የነካውን ብቻ እስትንጃ አድርገህ ውዶ ማረጊ በቃል ማለት ነው። ይሄኛው ፍተተ ስጋ የሚባለው ዘር የሚሆነው ነው ማለት ነው። በቀጥታ ኃይል ፈተፈንጥሮ تقرأ أرتو عندهم ولا سوس كذي نو تفنتروا فمن عام ميهون بقون ميهون بتنش بتلدكو قطعي كتبنيان انديت يهون يهنن مدفو ظاهري ما استكاكا ليا بيشلو لا استاذ الهيلة انه ياو يعلنو عندان دسو قطعي يلوال سلاذ النبي عليه الصلاة والسلام عند صحابي متانا من على اتشو او سيني يا رسول الله على اتشو مكارو ميستي عندو لاني اميتا كم مكار يبجو علي ملو النقر مكارو ني على اتشو فميلا اتشو كزي من علوت لا تغضب علوت اتكو تعالو عون ساتشو مكرو چرسو مالت السوغن بزو نياو خطبا اندي عرقو نو ميتا بكو مالت مكارو ننجا لتنش قويتو لا تغضب علوت አሁንም ቆይቶ ምከሩኝ አላቸው ላተቅደው ሰጥቶ ይኮ መከርኩ አስተማማን አትቆጣ አትቆጣ አትቆጣ ቁጣ የሸሩ ሁሉ ንፍታህ ነው የሚቆጣ ሰው ለአደጋ ሁሉ የተጋለጠ ሰው እሱ ነው ማለት ነው ሰው ከተቆጣ ራሱን መቆጣጠር አይችልም አይደለም እንዴ ትንሽ ነገር ተጓደኛ ስትሰማ ቦግ ምትል ከሆንክ በዛ ምክንያት አንተ አጠፋውን ትናገራለህ እሱ ደግሞ አጠፋውን ለተንሽ ግዜ በኋላ ቃል ወዴት ይሄዳል ወደ መደባደብ ይሸጋገራል ከዛ ደግሞ አይበለውና ወደ መጋደል ይሄዳል ማለት ነው ባንተ ብቻም አይቆጠርም አንተ ያነሳው ችግር ወደ ቤተሰብ ይገባል ወደ ህብረተሰብ ይሸጋገራል በግለሰብ የተናሳ አገርን የስበርስ ጦርነት ውስጥ የሚጨምረው ቁጣኞች ግለፍተኞች ሰዎች ናቸው ማለት ነው በዛ ላይ ንብረት ይወድማል አገር ይበላሻል ልማት ይጠፋል እና በአንዳንድ ግለፍተኛ ግለሰቦች የሚነሳሳት አለምን በሙሉ የሚያጠፋ ይሆናል ማለት ነው ስለዚህ ቁጣ የሸሩ ሁሉ ዋና መነሻ ነው ሰው የተቆጣ ሰው ራሱ መቆጣጠር አይችልም እንደብድ ነው የሚሆነው ያዚ ልቀቁኝ ይላል ያኛው ደግሞ ባጠፋው እኔ እስከማናን ሸ ይላል ታይዞ መተላለቅ ይሆናል ማለት ነው ግን አንድ መጥፎ ነገር ሰሰማ ዝም ያልሰማ መስለ ዝም ብትለው ወይ እንዳውም ጎበዝ ከሆንክ ጀዛከላ ኸይር አፍሮ ይሄዳል እሱ ማለት ነው ምንም የሚከልፈ ነገር የለም ግን ብዙ ጊዜ ሰይጣን እቺን አጋጣሚ ይጠቀማታል ለሱ ወርቃማ አጋጣሚ ይችላል አንድ ነገር ትንሽ ቆንጠጥ ያለ ነገር ከመጣች ዝም ትለዋለ እንዴ ይልሃል ማለት ነው ለዛ ጊዜ አንተ ደግሞ ያላሰበው ነገር ታፈጋበታለ ከዛ ወደ ቦክስ ይሸጋገራል ስለዚህ ቁጣ የሸሩ ሁሉ አኺራንም ዱንያንም የሚያወድሙ የብዙ ወንጀሎች በር መክፈቻ ነው ማለት ነው ህልም ግን ትግስት ታደረክ ያ ደግሞ انما يفصوا عبرون عجرهم بغير حساب يخيرات هلو قلف تقستنو تقستك عدرك تسنتن عدقاء تدين عدلك سويتش عكبروهال سكو بتام ترسونو استوائنو اللي يبلو يمو عدو يما كبرو توان عدلك جن بتك عراني ونو نعمي السمان عندي سوي على قباب سي زلفن سيقو عردين زمتالنو قال فارينو ببال عدلك يمي السقاتي متعبننا يلالن نهي لاتشن هلو استبابرن ያልሆነው ለነሆነ እንሞክራለን ላ والله እኔ መልስ ልሰጥ ይችላል ነበር ግን አንተን አይደለሁም በቃ አላህ የሥራህን ይስጥ ምንም ተቆጣውኝ በመወስድ ወርምጃ የበለጠ ተጎጅ ሆናል ለሄም ለውን ግምት ውስጥ ታገባ ያን ነገር ለማለፍ ይቻላል።